የምናየው ማሁል ከባኢር አው ማሁነ ከባኢር ከባኢር የሚባሉት ነገሮች ምንድን ናቸው? ከቢራ ማለት ምንድን ነች? ምንድን ነው ስንል ተቅረል ባለመልኩ ስናየው አልከባኢሩ ማናሃ አንሁ አላሁ ወረሱሉሁ ፊል ኪታቢ ወሱነቲ ወልአተሪ አን ሰለፊ ሷሊሒነ። ከባኢር ማለት በአጭሩ ሲገለጽ አላህ ስብሓነሁ ወተዓላ በቁርአን የከለከላቸው ነገሮች እንደዚሁም በሀዲስና በሰለፎች በኹለፋኡ ራሽድን አንደበት እንዲሁም በሶሓቦች በታቢዖች በኢጅማዕ ማለት ነው በኢስላም ሊቃውንታት የተከለከሉ ነገሮች ከባኢሮች ይባላሉ ማለት ነው። ሐራምነታቸው በአንድ ድምፅ የጸደቀ ማለት ነው። በኢጅማዕ ስል በአንድ ድምፅ ዑለማዎች ሳይኻለፉባቸው ተስማምተው የወሰኗቸው በሐራምነታቸው እነዛ ከባኢር ይባላሉ። በሌላ ገራለዝ ያው ዑለማዎች ግን ነገር አለ ከቢራ የሚባለው ነገር ይላሉ። ማን አላህ የዛተበት እኩይ ተግባር ወይም ማ ተረተበ عليه العقاب ይቀጣል፣ ይሄን ሰራ በዚህ አይነት ይቀጣል። አው ተረተበ عليه الحد في الدنيا በዱንያ ከፋራ እንዲሆነው መገረፍን መገደልን ንቅሳ ሲመስል የተረተበበት አው ثبت عليه بسببه على المقترف اللعنه የአላህ ስብሐነ ወተዓላ እርግማት የጸደቀበት ረሱል አለይሂ ሰላቱ ሰላም የረገሙት አይነት እኩይ ተግባር ሁሉ ትላልቅ ወንጀሎች ተብሎ ይመደባል ማለት ነው። ይህም وقد تضمن الله تعالى في كتابه العزيز لمن اجتنب الكبائر والمحرمات ان يكفر عنه الصغائر من السيئات الله سبحانه وتعالى ዋስትና ወስዷል። መቼና ለምን? ማንኛውም ሰው ትላልቅ ወንጀሎችን መከልከል ከቻለ ከተቋቋመ ታይሰራ ማለት ነው። ራሱና ሸይጣንን አሸንፎ ትላልቅ ወንጀሎችን ከራቀ አላህ ጥቃቅን ወንጀሎችን ደብዛቸውን ሊያጠፋለት ሊሰትርለት ወይም ሊምርለት ቃል ገብቷል። ዋስትናውን ወስዷል። አላህ ሱብሃነሁ ወተዓላ ዋስትና ወስዷል። ምን ይላል አላህ ሱብሃነሁ ወተዓላ? በዐደ ወዐድ ቢላሂ ሚነ ሸይጧኒ ረጂም ኢን ተጅተኒቡ ከባኢረ ማ ቱንሃውነ ዐንሁ ኑከፍሩ ዐንኩም ሰይኢአቲኩም ወኑድኺልኩም ሙድኸለን ከሪማ። ኢን ተጅተኒቡ ከባኢረ ኢስሚ አል ከባድ የሆኑ ወንጀሎችን ብትከለከሉ እናንተ ሙእሚኖች ወይ ይላል ብትከለከሉ ኑከፍር አንኩም ከእናንተ ላይ እንሰትርላችኋለን ሰይአቲኩም። ሰይአት በቁርአን ሲገለጽ ለጥቃቅኑ ወንጀሎች ብዙ ጊዜ የሚጠቀሰው ይላሉ የቁርአን ሊቃውንቶች። ጥቃቅኑ ወንጀሎችን እምርላችኋለሁ አጠፋላችኋለሁ። አይ ላኡአኺዙኩም ቢሃ የቅያማ ቀን ጋር ስትቀርቡ በጥቃቅኑ ወንጀሎቻችሁ ለሂሳብ አላቀርባችሁም፣ ሰርታችሁት እንዳልሰራችሁ አደርግላችኋለሁ። ላኪን ሸሪጠታ አንተጅተኒቡ ከባኢረ ማ ቱንሃውነ አንሁ ትላልቅ የሆኑ ግዙፍ የሆኑ ወንጀሎችን ከተከለከላችሁ ከታቀባችሁ ነው ይላል። ይህም ብቻ ይበቃኝ ይምራል አላህ ስብሐነ ወተዓላ። ጥቃቅን ወንጀሎቻችሁን መሰተሬ ብቻ አይበቃም ይላል። ወኑድኺልኩም ሙድኸለን ከሪማ የተከበረን አገባብ ትገባላችሁ አስገባችኋለሁ። የት ነው የሚያስገባን? ጀነት ውስጥ አስገባችኋለሁ ያሉ የተከበራችሁ ሁናችሁ የተከበረ አገባብ ማለት ተከብራችሁ ወደ ጀነት ትጓዛላችሁ አስገባችኋለሁ ይላል። እንግዲህ ጌታችን አላህ ሱብሃነሁ ወተዓላ እንደዚህ አይነት ሩሩ የሆነ ጌታ፣ አዛኝ ጌታ፣ ሐኑን የሆነ ጌታ፣ ለጢፍ የሆነ ጌታ ስለሆነ ምንድነው ይሄን ነገር ልብ ብለን አይተነው ጀነት ለመግባትና ለአላህ Subhanahu Wa Ta'ala ጥሩ ባሪያዎች ለመሆን መጣር የኛ ፋንታ ነው ማለት ነው። የኛ ፋንታ ነው ከባይሩ ሁሉ ንከለከል አልችልም ካንዱ ባመለጥ አንዱ ያመጠኝም እሰራለሁ ደካማ ነኝ የሚል ሱ አንደል ሰዎች አላህ ካረ ሱና ያጠመመኝ እሱ ሲፈልግ ያቀናኛል ይህ አይሰራም። ያው አላህ Subhanahu Wa Ta'ala በእኛ ላይ እምናማላቸው ቅድመ ሁኔታዎች ግዴታዎች አሉ ሂዳያን ለማገኘት ከፈለ والذين جاهدوا فينا لنهدينهم سبلنا وان الله لمع المحسنين የኔን ሂዳያ በኔ መንገር ላይ የታገሉ ሰዎች አላህ Subhanahu Wa Ta'ala የታገሉ ሰዎች ፍጹም ታዛዦች ባሪ አለመሆን እስላማዊ ባህሪ እንዲኖራቸው የታገሉ ሰዎች መስመሬን ድርድላቸዋለሁ ግልጽ አርጌ እመራቸዋለሁ ወደ ጀነት ወደኔ የሚያደርሳቸው መንገድ እኔ ከዛ በኋላ መርታ ዋስትናውን እኔ ወስጃለሁ ይላል። ለምን መሰላችሁ ይሄን ይላል? لأن الله مع المحسنين الله سبحانه وتعالى ملكام كميسرو سوچ غانو برداتاونا بغزاو يام سلهونا تغلاچو ملكام سرا سلهونا اغزاچونا يجنت منغدين امشاچلاچو الله هلال الله سبحانه وتعالى انغدي جنت ندنغبا واستنا وصلنال تلالق وانجلوچن كتكلكلن معناتنو وقال تعالى ايضا والذين يجتنبون كبائر الإثم والفواحش وإذا ما غضبوا هم يغفرون النزا يمكلكلوا سوچيران منن كبائر الإثم تلالق وانجلوچن يمكلكلوا سوچ والفواحش زموتن يما يقربوا سوچ فاحشا بانصارو ستاي بانصارو ستاي كل ما فحوشا من الذنب او عند الناس شرعا يسمى فاحشه صياف سراه له باتقالاي سو اندياقبن ما نفلغو نغر لك اندنور مناو نغر كله فاحشه تبو سترى ازي جن كبائر مثلا كبار ونجلوچن سراس جبا من امبلو ترغمو علماوچ فاحشه يلون لزمو تادرغوت زمتن ብለው ተረጉሙታል ፈዋሽ ግን በአጠቃላይ ጥቃቅን ወንጀሎችም ትላልቅ ወንጀሎችም ያካተተ አም የሆነ ስም ነው። እዚህ ግን ያ ተተከሰ ይሄን ፈዋሽን ወደ ዝሙት አድርገው ይተረጉሙታል አላሁ አለም። ወኢዛ ማ ገድቡሁም ይፍሩን ሁለተኛ ባህሪያቸው እነዛ ይሁኖች ባህሪ ማለት ነው። የመጀመሪያው ትላልቅ ወንጀልን የሚታቀው ከመስራት የሚታቀቡ ሶስተኛው ሁለተኛው ባህሪያቸው ሲቆጡ ይቅር የሚሉ ይቅርታ የሚሉ እንዴ ሷሊሆች ሙሚኖች ይቆጣሉ እንዴ? የተቆጡ ጊዜ ይቅር የሚሉ ባል አላህ Subhanahu Wa Ta'ala ሙሚኖች ይቆጣሉ ይቆጣሉ አይቆጡም? ያ ጀማ ይቆጣሉ አይደለም? አዎ ይቆጣሉ። ግን ባህሪያቸው ሙእሚኖች ወጭም ሰው እንደመሆናቸው መጠን አላህ ኻሊቀ ሰማዋት ወልአርድ ትልቅ ቁጣ ይቆጣል እንዴ? አይደል ያጣ ባሪያው አድብ ሲያጣ አላህ እኮ ይቆጣል በጣም አላህ ይቆጣል በጣም። እና ሰው እንኳን ታዳ ሙእሚኖች ሰው መቆጣት ብዙ አይደንቀንም ማለት ነው። በእጅ በትንስ በጠባብ አስተሳሰቡና በደካማ ኃይሉ አንድ ሰው ሲያጠቃው ይቆጣል። ነገር ግን ለአላህ Subhanahu Wa Ta'ala ብሎ ይቅርታ ይላል። እነዚህ ሰዎችን ታዲያ አላህ Subhanahu Wa Ta'ala ጀነት እንደሚያስገባቸውና ከመህረቱ ውስጥ ሳቸውን እንዲያስገባቸው ነው የሚገልጽልን። እነዚህም ይላል الذين يجتنبون كبائر الإثم والفواحش إلا اللمم إن ربك واسع المغفرة اللمم سيئات يتبال بتلاقي اسم التكسات تقاكر ونجلوش الذين يجتنبون كبائر الاثم انذا تغلق وانجلوچن يمكلكلوا سوچناچ مؤمنوچ مالن والفواحش زموتنم يمكلكلوا زموتنا يزموت ቅንብሮችን ወይም ሙቀድሞችን የሚከለከሉ ኢለለመም ቀላል ወንጀሎች ሲቀሩ መቼም ቀላል ወንጀሎች ለምን እሱንስ ለምን የተዋዓለንም ብንል መህማካን ሰውነንና ደካማዎች እንደመሆናችን መጠን ተጥቃቅን ወንጀሎች ፍጹም ለንጸዳ ስለማንችን አላህ ሱብሃነሁ ወተዓላ ይህን ለኔ ተውት ይላል። ይህን ለኔ ተውት ትላልቆቹ ግን የጉል ወንጀሎች ውስን ስለሆኑ የሚታወቁ በቁርአን በሐዲስ በግልጽ የተጠቀሱ ነገሮች ስለሆኑ እናንተ እነዛን መከከል በጣም ቀላል ነው። እነዛን ከተከለከላችሁ ደግሞ እነዚህ ለመቆጣጠር የሚያደርጉታችሁን በብዙ በቀን በብዙ ሺህ የሚቆጠሩ ወንጀል ጻፍባችሁ የሚችሉትን እነዛን ጥቃቅን ወንጀሎች ለኔ ተውት እኔ ዋስትና ወስጄላችኋለሁ ልምራችኋለሁ። እና ረበከ ዋሲዑል መግፊራ ትላልቁን ወንጀል ዝሙት የሚባል ነገር ቀድሞዎቹ ጋር የራቀ ሰው ቀላል ወንጀል ሲቀሩ እና ረበከ ዋሲዑል መግፊራ መሐመድ ወይ ጌታኮ ምህረተ ሰፊ ነው ይላል። ምህረተ ሰፊ ነው ስለዚህ ከምህረቱ ውስጥ ያስገባቸዋል። እንደዚሁ ነብያችን አለይሂ ሰላቱ ወሰላም ምን ይላሉ ይሉናል الصلوات الخمس والجمعات الى الجمعه ورمضان الى رمضان مكفرات لما بينهن اذا اجتنبت الكبائر لله نبياتنا عليه الصلاه والسلام خمس اوقات صلاه قالوا جمعه كيس كجمعه درس رمضان يميطاو عامه رمضان درس يالو وانجلوچن يسترانو እንዲጠፉ ምክንያት ይሆናሉ ይሉናል። ነገር ግን ቢሸርጥ እንደጅቱኒ በትል ከባኢር ከባድ ወንጀሎች ከባባድ ወንጀሎች ሲከለከል ማንኛውም ባሪያ እነዚህ መልካም ስራዎች ለወንጀሉ መፋቂያ ምክንያት ይሆኑታል። ልክ ለወንጀል መፋቂያ ምክንያትነታቸው አጥጋቢና አስተማማኝ ሲሆን ምን ሶላቲቱን ወንጀል የምትፍቅ ነገር አድርጎ አላህ ተከሳል። ልክ ረመዳንም ወንጀል የምትፍቅ አድርጎ ተከሳል። ሐጅንም ወይ ጁማአንም በሌላ ወሬ አልዑምራቱ ለዑምራት ተብሏል። ራሳቸው ወንጀል እንደሚፍቁ የመፋቅ ስልጣን እንዳላቸው አድርጎ ተናገረ። ይህ የሚያስረዳ ምንድነው? ሶላት በራሷ ተሰሩት እናትም ሶላት የባሪያው ስራ እንጂ እሷ ራሷን የምታንቀሳቅስ ተጽኖ አድራጊ አካል አይደለችምና ያ ግን አላህ Subhanahu Ta'ala ወሐቀቅ ነው አብሽር ለማለት ነው። በእውነተኛነት የተነገረ ስለሆነ በነብዩ አለይሂ ሰላም አንደበት ማለት ነው። እንግዲህ ይህ ከሆነ ትላልቅ ወንጀሎችን መከልከል ከኛ የሚጠበቅ ጥቃቅን ወንጀሎችን ደግሞ መማር አላህ ወስተና ከወሰደ فتعين علينا الفحص عن الكبائر ما هي لكي يتجنبها المسلمون እኛና ሙስሊሞችና ወንድሞቻችን ታዲያ እንዲከለከሏቸው ይህ ከሆነ ጉዳዩ መመርመር ያስፈልገናል። ከባይረ ድሩም ይባሉት ከባድ ከባድ ወንጀል ተብለው የተመደቡት እነማናቸው? የት ነው የሚገኙት? መቼ የሚሰሩ ናቸው? በእነማን ነው የሚሰሩ ናቸው? የሚለው መፈተሽ የኛ ጣ ነው ማለት ነው። የኛ ጣ ነው። فوجدنا العلماء رحمهم الله الى المعرفه قد اختلفوا فيها እንግዲህ ከባይረ ዝኑብ ሰባት ናቸው ያሉ አሉ ሰባ ናቸው ያሉ የሚሉ አሉ ከዛም በላይ ናቸው ብለው ዑለማዎች በዚህ ጉዳይ ላይ በቁጥራቸው ከባይረ ዝኑብ በቁጥራቸው መሰረት ያልተስማሙበት አጋጣሚ ነው ያገኘነው ዑለማዎቻችን። ለምንድነው የተለያየ አረዳድ ስለተረዱ ነው ዑለማዎች። قد اختلفوا فيها فقيله هي 70 نبي عليه الصلاه السلام اجتبعوا السبع المبقات سبعت اطفي ونجلوچن ديناچون دنياچون اخراچون يمياطفو ونجلوچن تتنققو راقو ترالو نبياشنا عليه الصلاه والسلام سبعت ناچو انغداس كبايرم يبالوت سبعت ناچو برو استايتي ستو قالو وحتج بيقول النبي صلى الله عليه وسلم اجتبعوا السبع المبقات فذكر منها الشرك بالله والسحر وقتل النفس التي حرم الله الا بالحق እነዛ ሰባቶች ማናቸው አሉ? የነ መረጃ ያደረጉ ነብያችን አለይሂ ሰላቱ ወሰለም እጅተኒ ቡስ ሰባል ሙቢቃት ሰባት አጥፊ ወንጀሎችን ቁዳሚ ወንጀሎችን ተጠንቀቁ ብለው ሲናገሩ ረሱል አለይሂ ሰላቱ ወሰለም ከነዛ ሲጠቅሱልን ምን አሉ? የመጀመሪያው አክበሩል ከባኢር ሽርክ ቢላህ ማጋራት፣ እንደዚሁ ድግምተኛነት፣ ድግምት በሌላኛው ሐራም የሆነች አላህ ፍጹም ያደረጋትን ጥብቅ ያደረጋትን ነፍስ ካላግባብ ማጥፋት፣ ሶስት አራተኛው የየቲምን ገንዘብ መብላት፣ አምስተኛው የወለድን ብር መብላት፣ ሰባት ስድስተኛው አተወልዩ መዘፍ በጦርነት በጃህር ጦርነት ጊዜ ወደ ኋላ መሸሽ፣ ሰባተኛው ቀድፍ ሙህሰናት ልጋፊላት ሙእሚናት ምንም ስለ ወንጀል አስበው የማያውቁ ሙስሊም እህቶቻችንን ጥብቅ የሆኑ ሙስሊም እህቶቻችንን ሙእሚኖችን በዝሙት ማማት ወይም አንቺ ምናምን አንቺ ሸሌ አንቺ ወንትሴ ብሎ እሳቸውን አንቺ እንድነሽ ብሎ በመጥፎ ስም መለጠፍ የሚን ከባኢር ዝሩ ነው ይሉናል። እያንዳንዳቸው ኢንሻአላህ እነዚህንም ሌሎችንም ጨምረን ወደፊት በዝርዝር የምናያቸው ይሆናሉ ማለት ነው። متفقون عليه. وقال ابن عباس رضي الله عنه عنهما هي الى 70 اقرب منها الى 70 سبات كم هون عيلك ወደ 70 በሚለው ወደ 70 ወደሚባለው ቁጥር የተጠጉረው ቢባል አያሳፍርም። ምክንያቱም እያንዳንዱ የተዛተበት ወንጀል ሁሉ ቅድም እንዳልኳችሁ ምን ከባይሩን ዝለውና ኢብኑ አባስ እንግዲህ ታቃላችሁ ማን እንደሆነ አብዱላህ ኢብኑ አባስ ሐብሩ ኡማ የዚህ ኡማ ትልቅ አይነታ ይፈስራል ቁርአን የቁርአንን ተውል ከማንም የበለጠ ስለ ቁርአን አዋቂ ምሁር የነብያችን አለይሂ ሰላቱ ሰላም ተወዳጅ ሷሃባቸው ነበሩና እሳቸው ይላሉ ሰባት ማለት ምን ይቀርና አሉ ወደ ሰባ ብትወቅ አይሻልም እንደማለት ነው ወደ ሰባ ይቀርባሉ አሉ። وصدق والله الى الناس وصدق ابن عباس واما الحديث فما فيه حصر الكبائر حديث النبي صلى الله عليه وسلم يتردوا ي سباتن اطفي وانجلو يتتنققوا تراقوا سيلو بسبات يابقالو معناتها አይደለም ነገር ግን አደጋነታቸው በጣም ከፍተኛ የሆነው ለማስጠንቀቅ ብለው ነው እንጂ والذي يتجه ويقوم عليه الدليل ان من ارتكب شيئا من هذه العظائم مما فيه حد في الدنيا كالقتل والزنا والسرقه انغريق سرقوت غديا زمه يتبال بالدنيا لا يزمه يسرى يجدلال يقتقطال سو يجدل شاش يجدلال يسرق يقرطال انذي كله هون سبعه لا ان سرقه اتقرط مسرق يبالو نجر اتتكسم لكن በዱንያ ላይ حد ቅጣት የሚያስፈርዱ ወንጀሎች ሁሉ ከባይር ናቸው ይላሉ። وجافه وعيد في الاخره من عذاب او غضب او تهديد እንደገና ዛቻ የመጣባቸው ኩይተግባሮች ሁሉ በአኺራ ቅጣት አለበት ያላህ ቁጣ አለበት ወይም ወዮለት የተባለ ነገር ሁሉ ይሄም ከባይር ድርና አው لعن فاعله على لسان نبينا محمد صلى الله عليه وسلم وان فانه كبيره በነብያችን አለይሂ ሰላቱ ሰላም አንደበት የተረገመ ይሄን ነሰራ አለይሂ ለአላህ ይሄን ነሰራ እንደዚህ ይሁን እንደ ይያሉ በረሱላህ አለይሂ ሰላቱ ሰላም የተረገመው የሥራ አይነት ባለቤቱ ማለት ነው ሲረገም የሥራ አይነቱ ከባይን ከባይ ረዱኑ የሚመደብ ነው ይላሉ። ወላ ውድ ምን ተስሊሚ አነ بعض الكبائر اكبر من بعض እና ማወቅ የሚገባንና ግድ የሚያድናክ ከባይር የተባሉ ትላልቅ ወንጀሎች ሁሉም እኩል ናቸው ብለን የተሳሳተ አስተሳሰብ እናናስብ። የተሳሳተ አስተሳሰብ ማሰብ የለብንም። ከቢራዎቹ ነው ሁሉም ትላልቅ እንደ ወንጀል ትላልቅ ወንጀሎች ነው ግን አንዱ ካንዱ የሚያመዝልና አንደኛው ካንዱ የከፋ ወንጀል ሆኖ የሚገኙ አሉ ማለት ነው። ለምሳሌ ዝሙት ከባድ ወንጀል ነው። ዝሙት ከባድ ወንጀል ነው። ከቢራቱም እንከባይር ዝኑ ትልቅ ወንጀል ነው። እንግዲህ እዚህ ላይ ምንላሉ ከረሱላህ ሰለላሁ ዐለይሂ ወሰለም እንደመጣ ዝሙት ከባድ ወንጀል ሲሆን ትዳር ያላትን ሴት ማጨማለቅና ማበላሸት ለዝሙት መዳረግና ትዳር የሌላትን ሴት ጋር መጨማረክ ሁለቱ እኩል አይደለም ወንጀላቸው ይላሉ። ትዳር አላህ ሰው ጋር የባለገ ሴት ጋር የባለገ ሰውዬ ወንጀሉ ትዳር ከሌላት ሴትዮ ጋር ከባለገው በጣም ቅጣቱ የከፋ ነው፣ ወንጀሉ ይከብዳል ይላሉ። ወንጀሉ ይከብዳል። ለምን? የአላህንም ሀቅ የሰውንም ሀቅ ስለተዳፈረ ይህ በጣም ወንጀሉ ይከብዳል አሉ። ያ ማለት ጋለሞታ ከሆነች ባል ከሌላ ሴተኛ አዳሪ የሚለው ወንድሞችና እህቶቼ እኔ እንትን አለኝ በትክክለኛ ስሙ ብንጠራው፣ ምክንያቱም ጓደኝነት፣ ሴተኛ አዳሪነት፣ አሁን ደግሞ ጦወርቦ ተሻሽሎ ደግሞ ቢዝነስ ሰራተኝነት ተብሎ ወላሂ ያ ጀማዓ አማም አላህ እንጠይቃለን ብዬ አምናለሁ። ይህ እንደዚህ አይነት ስም የምናወጣለት ወንጀልን ለማቅለል የተደረገ ነው። ወንጀልን ለማቅለል የተደረገ ነው። አንድ ተማሪ ልጃገረድ ለምሳሌ ጓደኛ ያለች ጓደኛ አለኝ ከጓደኛ ይህ ነው ጓደኛ በማለት ወንጀሉን ስላቀለሉት ሀታ ፈተዋ እንኳን ለመጠየቅ ሀያአቸውን ጥለው ለአራት ዓመት ጓደኛ ነበረ፣ ለአምስት ዓመታችን በጓደኝነት ኖረናል። ያ ጀማ የስራ ጓደኝነት ነው ወይስ የትምህርት ገበታ ጓደኝነት? የምን ጓደኝነት ነው? ዝሙት እኮ እየተሰራ ነው። ሽርሙጥና የሚለው አማርኛ ቃል በዛ ቢጠራ እኔ 50% 60% ዝሙት ይቀንሳል ብዬ አምናለሁ። ምክንያቱም ማንም በተለይ ያላገባችና ያላገባ ጎረምሳና ወጣትና ያላገባች ልጃገረድ ሸርሙጣ ተብላ ስሟ እንዲነገር አትፈልግም። አላህን እንኳን ባፈራ ለሰው ስትል እንኳን ይህን እኩይ ተግባር ስም የጠፋ እንዴ? ያላገባች ገና ልጃገረድና እየተባለ እሷ ሸርሙጣ ናት ካሏት፣ ግን ጓደኛ አላት ከተባለች እዛ አይ የእስልምና ጠላቶች የስልጣኔ ቃል አስመስለው ሐራምን ለማቅለል የተጠቀሙበት ነው። ጓደኛ ለማለት ማንም አትፈራም። ማንም ሴት አትፈራም። ማንም ወጣት አይፈራም። ጓደኛ ናት ጓደኛ ነው። የስራ ይሆን የሀንደሳ ማጅስቴር ሲያጠኑ ይሆን ጓደኝታቸው ሲፈላሰፉ ይሆን የዝሙት እኮ ነው። የዝሙት ጓደኝነት ነው። እና ይህን ነገር ወንጀሎችን በማቅለል ነቢያችን አለይሂ ሰላቱ ወሰላም አኺረ ዘመን ላይ አሉ፣ አኺረ ዘመን ላይ ተኡመቶችን ሰዎች ይመጣሉ አሉ፣ ዘውቅ የሌላቸው ስለ ዲን ምንም ዋይታ የሌላቸው ደንታ የሌላቸው ደን ሰዎች ይመጣሉ አሉ። ምን ነው ናቸው? የስተሒሩነ ልሒራ ወልሐሪራ ወልመዓዚፋ የሐር ልብስ ስሙን በመለወጥ ወንዶች እንዲለብሱ እንደዚሁ ዝሙትን መጠጥን ስሙን በመቀየር እንዲጠጣና ሐላል አድርገው የሚገለገሉ ሰዎች ይኖራሉ። ይህ ነው ዝሙት። አሁን በጓደኝነት ተለወጠ። ውሽማዋ ቢባል ለምሳሌ ምናልባቸው ወሎ አማርኛ ከሆነ እንጂ ውሽማዋ ከተባለ ማንም ልጃገረድ አትቀበሉ። ምናልባት ባል የሌላትና አግብታ የወጣች ሴት ከሆነች ውሽማ የሚለውን ቃል ብዙ ላትቃወሙ ትችላለ። ግን ያን ብሎ ትቃወማለ፣ ታፍራለ። የሰው ግን ውሽማ ከተባለ በጣም ታፍራለ። ግን ቦይፍሬንድ ገርል ፍሬንድ ወይም ጓደኛ ስተባለ ግን ምንም አያሳፍራቸውም። በአደባባይ ራሱ ጓደኛ ላስተዋወቁ አባቷ ጓደኛ ላስተዋወቁ ሰች ዘመጣ ሰርና ያጀማ ይህ ከምን መጣ? ወላሂ እኔ እምነቴ ከምንም አልመጣም። ወንጀልን ለማቅለስ ስሙን ስለቀየር ነው ነው ከምር የሚባለውን ከምር ታይባል ሌላ የተለያዩ ስሞችን በመስጠት አስካሪ መጠጦችን መጠቀም ማለት ነው። መጠቀም እና እንደዚህ አይነት ደንታቢ ሰዎች ይመጣሉ። ስለዚህ ናቸው ምንም የማይት መዓዚፍ ደግሞ የመዓዚፍ ደግሞ ምንድነው መዓዚፍ ብሎ ማለት የሙዚቃ መሳሪያዎች፣ የሙዚቃ አቀንቃኞችን ምን ይሏቸዋል በአረበኛው ቃል? እዛ አሁን በአሁኑ ሰዓት ፈናን ድሮም እንትን ባለው በእንጨት ጠርቦ ቅርጽ የሚያወጣ ፈናን ይባላል። ሸክላ የሚሰራ ከብረት ቅርጽ የሚያወጣ ሰአሊያን፣ እነዚህ ፈናን ይባላሉ። ፈናን ብሎ ባለሙያ ማለት ነው። ዛሬ የሙዚቃ አቀንቃኞችን የሸይጣን ጓደኞች ምን ተባለ? ፈናኖች። በአማርኛው ሰው በአማርኛው አላውቀውም፣ በእንግሊዝኛው አርቲስቶች ነው አለ የምትሏቸው ነው። አማርኛ ነው አርቲስት ያናስ አርቲስት በእንግሊዝኛ ነው አይደል? በአማርኛ ኡስታ ስታር አካዳሚ ስተመነትስ ሰር ምንድነው ስሙ ተቀይሯል። የሙዚቃ ቀጋዮችን መዛምረ ሸይጣንን ልክ እንደ ትልቅ ሞያ ጥሩ ተግባር ተደርጎ ስሙ ተለውጦ ማለት ነው። አርቲስቶች፣ ሙዚቀኞች፣ አዝማሪዎች ለማጥራቸው ምን ያስከፋል? አዝማሪ ብንላቸውስ? አዝማሪ ክብር ማለት ታውቃላችሁ? አርቲስት ከተባለ ግን ወይም ስታር ስታር አይደለም ነው አርቲስቶች ስታር ይባላል። አርቲስቶች ምናልባት ድራማም የሚሰሩ ናቸው መሰለኝ። አላኩልህ ያንን ጥሯቸው ያንን ጥሯቸው አዝማሪዎች ብትሏቸው አንድ ታንታታችሁ ጥላሁን ግስ አዝማሪው ጥላሁን ግስ ብትሉ ብዙ ሰው ቆጥራል። ጥልየማ እንደ እንዳትበሉብን ነው ነው ደግሞ ሰው ይበለጣ አፍርበታል አዝማሪ ይባላል። እና ይህ ከማን መጣ ለምን መጣ? ከአላህ ጠላቶች የመጣ ነው። ለምን መጣ? የወንጀል ስም አቅሎ ሙስሊሞችን በዝሙት ውስጥ እንዲዘፈቁ ከማድረግ ከረጅም ጊዜ አላማ ነው። በየጊዜው እኛ እየፈለሰፉ የሐራምን የወንጀልን እንትኑ ድርጊቶች ለማቅለል እየተጠቀሙ ደካማ ወጣታችንና የሴቶች ወጣቶቻችን ያንን የስልጣኔ ቃል መስሏቸው አንድ ጊዜ ጠብቁኝ ወንድሞቼ እናቶቼ እዚች ምሰራ ስላለችኝ ዝንጆችን ላጠፋ ብዬ ከጥላቶቻችን የሚወጡልን ቃላቶች ባንጠቀማቸው ጥሩ ነው። ይህ የኋላ ቀርነት እንትን ሳይሆን በትክክለኛው በጸያፍ ስሙ መጥራት ነው ያለበት። ለምን ህዝቦች እንዳይዳፈሩ እንዲጠበቁ ተወንጀል ምክንያት ሊሆን ይችላልና የሚል እምነት አለኝ። አላሁ አለም። ጠይብ ለማለት እንግዲህ የፈለግኩት ዝም ባል ከሌላ ሴተኛ አዳሪ ከሆነች ብቻ ነው መኖር ለማለት ፈልጌ ነው። አሁንም ሴተኛ አዳሪ ስል ይሰማል። ግን ገና ይሰማል። ኦኬ፣ ባረከላሁ ፊኩም። እና ያቺ ጋር ያመነዘረ ሰው ከባል ካላት ጋር ካመነዘረው ወንጀሉ ይቀላል ስል ቀላል ለማለት ከቢራ ነው፣ ትላልቅ ወንጀል ነው። ግን የዚህኛው የአላህንም ሀቅ የሰውንም ሀቅ ስለተዳፈረ ቅጣቱ ይከብድበታል ነው። ከዛ ደግሞ የጎረቤቱን ደግሞ ሴት የሚያባልጋሉ ነቢያችን አለ ሰላቱ ሰላም አንድ ሰው ጎረቤቱን ሰውየው ሲያ ማለት ነበር አደረ ቤቱን መከባከብ ልጆቹን የሰው የጓደኛውን የጎረቤቱን ሚስት ችግራቸውን እየጠየቀ መፍታት ሲገባው እሱ መቼ እንደሚወጣ መቼ እንደሚመለስ ጠንቆ ስለማያውቅ አማና ለሱ ተሰጥቶት ሲሄ እየተሄደ እሱ ደግሞ የጎረቤቱን ሚስት ማባለግ ከባድ ነው ወንጀሉ አሉ ነቢያችን ዐለይሂ ሰላቱ ወሰላም። በጣም የጠነከረ ነው። ስለዚህ ከአንድ ትልቅ ወንጀል ሌላ ደግሞ ኤክስላርጅ ወንጀል አለው። ትልቅ ሁሉም ትላልቅ ሆነው ግን ኤክስላርጆች ስንት ናቸው? ሶስት አይነት ናቸው መሰለኝ አይደል? እኔ እንደማውቀው ኤክስኤል፣ ዳብል ኤክስኤል፣ ዳብል ዳብል ኤክስኤል እና ተዋና እንግዲህ የመጀመሪያውን ቁጮው ላይ ይዞ የሚገኘው ከትላልቅ ወንጀሎች አሽርኩ ቢላሂ ሱብሃነሁ ወተዓላ ነው። በአላህ ማጋራት የሚለው ነው። አላ ተራ ይሉናል ማለት ነው። አነሁ ሰለላሁ ዐለይሂ ወሰለም አደ ሽርከ ቢላሂ ሚነል ከባኢር ሽርክን ማጋራትን ከትላልቅ ወንጀሎች ነቢዩ አለይሂ ሰላቱ ወሰላም መድበው ታገኛለህ። ማዓ አነ ሙርተኪቢሂ ሙኸለዱን ፊናሪ ወላ ዩግፈሩ ለሁ አበደን ከመሆኑ ጋር የሽርክን ስራ የሚሰራ ሰው ዘላለማዊ የጀሃነም ቀለብ እንደሆነ እየታወቀ ሚንከባኢሪ ዙኑብ ከሌሎቹም ጋር አላህ ሱብሃነሁ ወተዓላ ከሻ ሊምራቸው ከሻ ሊቀጣባቸው ከተመደቡት ገንዘብ ወንጀሎች ጋር መደቡት ረሱል አለይሂ ሰላቱ ሰላም ያው ከቢራ ስለሆነ ታዳ ሽርክ ማጋራት ከዝሙት ጋር እኩል ነው ማጋራት ከሌብነት ጋር እኩል ነው ማጋራት ጋር እኩል ነው ይብን ብጠይቅ ፍጹም አይገርምም ያጋረሰው ከእስልምና ጓዙን ተጠቅሞ ይወጣል قال الله سبحانه وتعالى إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء الله سبحانه وتعالى إلى النار لا يغفر أن يشرك به بسوك انطات النهل قربت كهونا فصم أي مرم ويغفر ما دون ذلك ተሽርክ ግን ያነሱ ወንጀሎችን ሁሉ ይምራል ለማን ለሁሉም ሰው ነው አ ያመነዘረን የሰረቀን ወለደ በላን የመታን የዘነፈን ያማን ያቃጠረን እነዚህ ሁሉ ሰዎች ሁሉ ይምራቸዋል ማለት ነው ላ ሊመን የሻ ከፍላጎት ጋር የተያዘ ጉዳይ ነው የመማሩ ጉዳይ ለምርላቸው የፈለኳቸው ሰዎች መርጨ ነው እንጂ ለሁሉም ከሽርክ በታች ተሰሩ ወንጀሎች ሁሉንም ሰው እመራለሁ ማለት አይደለም የፈለኩት ትንቀጣቸዋለሁ የፈለኩት እመራለሁኛ ነ ታዳ ይህ ከሆነ ኢንላህ ገፉር ረሂም ተባለ ኢንላህ ሸዲዱ ዒቃብ ያለው ሙስሊምን ከባድ ቅጣቱ ጠንካራና ሀያል ነው ያለው ለምን አናስተውስም እሺ እኔ አልহামዱሊላህ ሽርክ የለብኝም ልበል ከትላልቁ ወንጀሎች ሽርክ ያለው ወይ አራኩም ነገር ግን አላህ Subhanahu Wa Ta'ala የማይመራቸው ወንጀል ቢኖሩ ትላልቅ ሽርክ ነው እንጂ ከሽርክ በታች ያለ እመራለሁ ብሏል ሊመን የሻአን ያለው ለፈለኩት እመራለሁ ታላ هل انت ممن شاء الله Subhanahu Wa Ta'ala يغفر لك او انت ممن شاء الله يغفر لك እህቴ ሆይ ወንድሜ ሆይ እኛ ከማንኞቹ ምድብ ነን የስራ መዝገብ እንትን የምድባ ካርድ ተሰጥቶናል ወስም ዝራችን አግተናል አላህ ሊምራቸው ከፈለጋቸው ባሮቹ መሆናችንን እናውቃለን ወይ አናውቅም መስኛ መስሎ አይደለ ነው እናቃለ ጅብሪል መጣለፍ ይኖር ይችላል እኮ እናንተ አካባቢ ወደ አውሮፓ ዙሮ ነው ጅብሪል አሁን ግን እማናው ከሆነ ኢዘን ተብቃል ከኛ ማለት ነው ሁላችንም ልብ ብለን በተጠንቀቅ መጓዝ ይገባናል ማለት ነው። አው ለፈለኩት ምራለው ሲል እኔ ደግሞ በጀሃነም ሰት ከመር መጠምጠው አድርገው ይሁን ይችላል። ስለዚህ መጠንቀቅ አለብን ራሳችንን ለማዳን ተወንጀል ርቀን ንጹህ ሆነን ለመሄድ ነው እንጂ መጓዝ ያለብን በአላህ ረህመት ላይ በአላህ መግፊራ ምህረት ላይ ተመክተን ሰበህለላ ህይወት ነው ላይ ሆነ ለንጓዝ አይገባም ነው ለማለት ይፈልኩት طيب እንግዲህ ከቢራ ስለ ከቢራ ይሄን ያልከተናገርን የመጀመሪያው اكبر الكبائر الشرك بالله سبحانه وتعالى فاكبر الكبائر الشرك بالله وهو نوعان وهنا ان بالله ما غارات ي تلك يتلقنيا بكفتهنيا بوتا لاي يالا وانجلوچن درجه يزو يگنيال اسون ሁለት አይነት ነው ይሉናል ሁለት አይነት ነው ምን በበታውቃል شرك التعظيم وشرك المحبه يودتانا يماكبر ما غاراتش بيو يمدواچوان احدهما ان يجعل لله ندا ويعبد غيره من حجر او شجر او قمر او نبي او شيخ او نجم او ملك او غير ذلك وذكر انجليز منذ يمجمرياو لا الله سبحانه وتعالى بالانطا ما درك بالانطا نو ان بلاطا متلك اندي نو ፊደልስ አማርኛ ነው ባላንጣ ነው የሚባለው አቻ ወይ ቢጤ ለአላህ ቢጤ ማድረግ ማለት ነው ለአላህ ቢጤ ማድረግ ማለት ለአላህ መስጠት ያለባቸውን ያምልኮት ዘርፎች አሳልፎ ለሌላ አካል መስጠት ማለት ነው ለሌላ አካል መስጠት ለምን ሊሆን ይችላል ለድንጋይ ሊሆን ይችላል ለዛፍ ሊሆን ይችላል ለጨረቃ ሊሆን ይችላል ለነብይ ሊሆን ይችላል ለፀሐይ ሊሆን ይችላል ለሸክ ሊሆን ይችላል እንደዚሁ ለከውከብ ለኮከብ ሊሆን ይችላል ለመላእክት ሊሆን ይችላል ለጅንም ሊሆን ይችላል ለቁጥቢቱ ለአድባሪቱ ለአውራስ ገብዱ ለአገር ተባቂው ለጎራ ፈጣሪ ለሚዲያው ሃይፋይ ይሄ ነው ያለው በእኛ ግር ብዙ ነው ዘአማልክቶች አመት ተቃናሽ እነዚህ ቁጥቢቱ ምንድነው መልስ የለም አውጣ አውጣ አስገቡ ምንድነው መልስ የለም ብቻ ሲነሰማህ ብዬ እላለሁ ነው ብዬ ስላለ ነው በእኛ ገርና ለነዚህ ሁሉ ሊሆን ይችላል ለወልይ በሉት ለዲበለባሹ ለከድሩ ለሀ ለገድ ምንድነው የምትሉት ለሀብት የተወከሉት እንደነ ከድር ይሁን ብቻ አላኩል ይሁን ለማንም ሆነ ለማንም ለአላህ መሰጠት ያለባቸውን የአምልኮት ዘርፎች አንድኛዋንም አረ ግማሻንም ቢሆን አሳልፈንም እንሰጥ ከሆነ ለአላህ ሱብሃነ ወተዓላ ባላንጣ ወይም አምባላንጤ እያደረግነት ነው ማለት ነው። ለአላህ አቻ አድርገናቸዋል ሳናውቅ እያወቅን ማለት ነው። በቀጥታም በተዘዋሪ ይህን ደግሞ ታየው አላህ ሱብሃነ ወተዓላ በዚያ ነው ታዲያ ይህ ነገር ሽርክል አክበር ተብሎ ይጠራል። ትልቁ የማጋራት ዘርፍ ለምን ትልቁ ማጋራት ሽርክ ነው ከተባለ ለምን ትልቁ ተባለ ይሄ ቢባል ሽርከን አስገር ቢባላል ከሃይማኖት የማያወጡ ከከባይረ ድርብ የሚመደቡ የሽርክ አይነታሉ ይሄንን አምልኮት በተመለከተ አሳልፎ የሰጠን ሰው ከእስልምና ጓዙን ተቀንሎ እንዲወጣ ያደርጋል ነው በዛ ነው አላህ ሱብሃነ ወተዓላ ነው ኢንላላህ ላ ይግፊሩ አን ይሽረከ ቢሂ ወይግፊሩ ማ ዱነ ዛሊካ እንደዚህ አላህ ሱብሃነ ወተዓላ ሱረቱ ሉቅማን ላይ ምን ለናን ኢነ ሽርከ ለዙልሙን ዐዚም ማጋራት የሚባል ነገር ከባድ በጣም ከፍተኛ ግፍ ነው ይላል አላህ ሱብሃነ ወተዓላ ወይም በደል ነው ይላል ራስን በከፍተኛ መልኩ መበደል ነው አላህም መቼም በደለን ምንም አናደርገው አይደል አላህ አንተ በደል ድንበር ምገፋለ የለም አንችልም እንደዚሁ አላህ ሱብሃነ ወተዓላ በሱረቱ ማኢዳ ላይ ምን ይላል ኢንነሁ ማን ዩሽሪክ ቢላህ ኢንነሁ ማን ዩሽሪክ ቢላህ ፈቀድ ሐረመላህ ዐለይሂ ጀነተ ወመአዋሁ ናር ተሐውለ ወላ ቁወተ ኢላ ቢላህ إنه من يشرك بالله والله سبحانه وتعالى يمياغارا سويران فقد حرم الله عليه الجنة بتذكر الله سبحانه وتعالى جنة إرما درغوبتا لنا من بتشابك عللم يدي هون جيتها هي مكمتاو جنة المهنبت يدي هون إلا مكمتا بوتا لو ومأواه النار من مرشاو زلالما ومنوريو جهنم سات ይሆናልና አላህ Subhanahu Wa Ta'ala ከእንደዚህ አይነቱ እርኩሳዊ ተግባር እኩይ ተግባር አላህ ይጠብቀን። طيب እንደዚህ አይነቱ ማጋራት ምን አግለሚ አዝልሚ ነው ተብሏል። كيف يشرك العبد ربه وهو خلقه الله سبحانه وتعالى كان يكبر ماسገኝቶን የፈጠረና ተንከባላ አጉራሻችንን አኗሪያችንን አክባሪያችንን ጤና ሰጪውን ልጅ ሰጪውን ጥሩ ባል ጥሩ ሚስት ጥሩ ሀብት የሚሰጠን ጌታ የሚንከባከበን አውሎ የሚያስገባን ጌታ እንዴት አድርገን ነው በሱ ልናጋራ የሚገባው العيب كل العيب عدم تقديرنا لنعم الله سبحانه وتعالى علينا الله سبحانه وتعالى من جزيم إنيا يتنكباك بنانو زيناي يا أيها الناس اتقوا ربكم الذي خلقكم منان إنان تسوي شوي يفتراتشون يعني يفتراتشون جيتا فروت تتنكبت ربكم منا إلهكم زيناي يلايال رب يميلون قال الله سبحانه وتعالى ببزوء القرآن عافش لي يتكى موال لمن هم مستروا مستروا لمن هم رب يعلو قال إله كالو قال يتلينا يتلي بحر مغلشا قال سرهرانو يامن دنو لمن يتلي يادر رغو لمن يتلي يادر رغو يتلي لمنو حتى مشركو مكانكو ومكا مشركوش قريش وچو فانا كاريزو نبر ولئن سألتهم من خلق السماوات والأرض ومن يدبر الأمر ومن يسمساتاكو ما أنه زلال إمنا وردو ما أنه إمنا نوراتشو ما أنه فتراش تراشو فسيقولون الله الله رب المرتال هذا رب تلي بحري مغلق أي هنو لمن دنو رب ومالات ተንከባካቢ መሆኑን የአላህ ስብሐ ወተዓላ ባህሪ የሚገልጽ ቃል ነው። ኢላህ ሰብሎ ማለት ምን አሉ? አርቡብየቱ ተፈድሉ መህዱን ምን አላህ ለዒባድ ይላሉ። የአላህ ስብሐ ወተዓላ ትሩፋት እንክብካቤ ከአላህ መንጭቶ ወደ ማን ወደ ባሮች ላይ የሚዘንብ የኸይር ዝናብ ይሄን በላ አላህ ስብሐ ወተዓላ ረብ ረብ ማለት ተንከባካቢ ሐላፊም ሆኖ ተንከባካቢ ወጭም በሐላፊነት የተመደበ አካል ሐላፊነቱን ለመወጣት ነው ያን ሐላፊነት ይዘው ስለዚህ አላህ ሱብሃነ ወተዓላ ጌታችን ፈጣራችን ከሆነ መጣራችን ለኛ ተንከባካቢ ነው ወዚ ዘጥሙር ምብነት ሆይ ሰምጥ ማለት ተንከባከበን ወልዲ ረቢና ወልዲ ረቢና ወልሚና የሚያሳድገን የሚንከባከበን አላህ ስብሐ ወተዓላ ነበር። እዛ ጨለማ ውስጥ ምንም እንኳን ስንፋስ በዚህ ቦታ ይወጣል በማይባልበት ዘጠኝ ወር ሙሉ ታግተን እንደፈለግን ስንገላበት እንደገና በጠባብ መስመሩ በጠባብ በጣም ጠባብ በሆነች መስመር ሱብሃንአላህ ሰውን ያህል ያወጣናል። በአላህ ልጥፉ በአላህ ዝነታው በአላህ እንክብካቤው እንጂ ያንን መንገድ ያገራልን ታውቃላችሁ። የመንገዱን አስቸጋሪነት ማንንም ያቋል ማንንም ሴትም ሆኖ ወንዶች ያቆታል። ምናልባት ይቅርታና ለወሲብ እንኳን ግዜ ብዙ የሚያስቸግር እንትን ነው መንገድ ነው ማለት ነው። እንኳንስ የሰው ልጅ ይወጣበት ግን በአላህ ስብሐ ወተዓላ በርጥፉ በህክማው ربنا خادمنا ተንከባካቢያችን አገልጋያችን ሆኖ የኛማ በል እኔ እናንተ ራሁን ጥያቄ ጠይቃችኋለሁ። አላህ ሱብሃነ ወተዓላ እኛን መንከባከብ የጀመረው ከመቼ ጀምሮ ያጀማ? ከመቼ ጀምሮ ይመስላችኋል? نعم አላህ ሱብሃነ ወተዓላ እኛን መንከባከብ የጀመረው ከመቼ ጀምሮ ነው? ከተተነሰሰበት ሌላ አላህ ሱብሃነ ወተዓላ እኛን እንከባከበን ከመቼ ጊዜ ጀምሮ ነው? ማዲያንሽ ከጽንስ ጀምሮ ከጽንስ ከጽንስ ሁላችሁም እንደነት ነው ከእናታችን ሆድ ከርግዝና طيب ሁላችሁም እንደነት ነው ከርግዝና እኔ ግን አይደለም ላችኋለሁ አይደለም ላችኋለሁ በጣም አሳጣራችኋል ጊዜዋን እኒ አላህ Subhanahu Wa Ta'ala ከዛ በፊት እኛን የተንከባከበን እንደሆነ ከመጸነሳችን በስተፊት የተንከባከበን እንደሆነ አቃለሁ። አደም ከተፈጠረ አሃ ማሻአላ እዚህ ስንፈጠር ጀምሮ ከአባታችን አደም ከዛም በፊት ነው ነው ብለው ነው እንዴ ተከለኝ አይደለሁም እናንተ ጋር ምን ነው ይሆናል እኔ ማስተያየት ልስጥ አይደለ አልችልም መፈጠራች ከመፈጠራችን በፊት ታይብ ከኛ ከመፈጠራችን በፊት አደም ተፈጥሮ አይደለ? አዎ። እኔ መስጠት ይችላልኝ አይደል እንዴ? እኔ ሌላ አስተያየት አለኝ። ይቻላል። ባረከላሁ ፊኩም። አላህ ሱብሃነሁ ወተዓላ እኛን መንከባከብ የጀመረው መሬትና ሰማይን ከመፍጠሩ ከ50 ሺህ ዓመት በፊት ጀምሮ ነው። ያስማማናል? ያሶን ሀሩታ ለምን ይሆን ለምን ይሄን ልትተገደልኩኝ? እኔ ከዚህ ሁሉ ሰው የተለየ አስተያየት ሰጠሁት ለምን ይሆን? አብራራ እሺ። ማብራሪያው ምንድነው? ነብያችን አለይሂ ሰላቱ ሰላም በሰሂህ ሐዲስ ላይ ምን ተናግረዋል? ኢነላሁ ቀደረ መቃዲረል ኸልቂ ቀብለ ኸልቂ ሰማዋቲ والارض ب 50000 سنه الى الله نبينا عليه الصلاه والسلام يمنኛው ፍጡር ከተገኘበት ጀምሮ مخلوق የሚባል ነገር ማለት ነው እስከ ዓለም ፍጻሜ ያለው ሁሉ ፈርዶታል በልክ አድርጎ ድንበረ ክልል ውስጥ ድንበር አብጅቶለት ተቅድም ነው ማለት ውስን ማለት ነው። ወስን ወስን ተክብር ይባላል እና ድንበር አድርጎለት ውስን አድርጎ ፈጥሮታል ውስጥ መቼ ድረስ እስከ ዓለም ፍጻሜ ያለ ድረስ። ጠይብ ዛሬ በዚህ ሩም ውስጥ የሚታየኝ ስንት ነው? 123 ሰው ይታየኛል። ሁሉም ካለ 123 ሰዎችን እዚህ ሩም ውስጥ ተገኝቶ የዛሬውን ደስ እንዲካፈሉ የተደረገው መቼ ነው የተጻፈው? መሬትና ሰማይ ከመዘርጋቱ ከ50 ሺህ ዓመት በስተፊት ነው ነብዩ ሰለላሁ ዐለይሂ ወሰለም ተሰናብ። አይሰማው አንድም ሰው ልጅ አልገባኝ። ሰማ? ኦኬ። እና ነብዩ ሰለላሁ ዐለይሂ ወሰለም ሰምናሉ የማንኛውም ነገር ዓመት፣ ወራት፣ ሳምንታት፣ ቀኖች ሰዓታት ሴኮንዶች ሳይቀሩ እስከ ቂያማ ቀን ድረስ ያለውን ሁሉንም ጽፎታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ልክ አድርጎለታል። በማን ጊዜ ይነሳል? በማን ጊዜ ያልቃል? ቁጣው ዛሬ ሐኑታ በስንት በሽ ከሆነ በስንት ደቂቃ ስንት ሰዓት ስንት ደቂቃ አበሳይቶች ነበር? ቁጣሽ በስንት ደቂቃ በኋላ በረደ? ከስንት ሰከንድ በላይ ይሁን ተጽፏል አሉ። ስለዚህ አላህ እኛ ገና መሬትና ሰማይ ከመፈጠሩ ጀምሮ የኛን ህይወት በአጠቃላይ ተፈጥረን እስከምንወድ ድረስ ያለውን በሰከንድ ታይቀር ቀድሞልን ጽፎት ከሆነ ማለት ነው እኛን ከዛን ጊዜ ጀምሮ እየተንከባከበን ማለት ነው። የዛሬውን ድርስ ማዳመጥ ራሱ ይቀደረልን እንከንከባከብ አይደለም እንድንመጣ ቀድሮልን አይደለም ዛሬ ታዲያ እኛን ተንከባከበን መቼ መሬትና ሰማይን ከመፍጠሩ ከ50 ሺህ ዓመት በስተፊት ነው ነብዩ አለይሂ ሰላሁ ዐለይሂ ወሰለም። ግልጽ ነው እህቶች እና ወንድሞች? ወራ ተጨማሪ ማብራሪያ ያስፈልጋል? ግልጽ ነው? ኦኬ። እና እንደዚህ አይነቱን ጌታ ታዲያ በሱ ስናጋራበት አናፍርም? ምን ያ ጀማዓ አናፍርም? አይሰማንም? ወይስ አቅላችን የወሰደው ነገር አለ? ተጃጅለናል? ወይስ የእንስሳት ህይወት ነው የምንኖረው? እነዛንማ ከመስመር ከወጡትን ሰዎች አላህ ሱብሃነሁ ወተዓላ በግልጽ ተናግሯል። أولئك كالأنعام بل هم أضل سبيلا إلى الله سبحانه وتعالى بل هم أضل أولئك هم الغافلون النزه كما سمعنا تشوتو سويتش يسمى السلام عليهم سوى باتك هاي إن هم يقرروا سويتش من الله سبحانه وتعالى إن دنس سويتش ناشو وعن مارس ناشو كان نسوم بلاي إن دون كان نسوم بلاي يزكتو ناشو ستتاتشو አቅጣጫቸው ማለታቸው ከከብቶቹም በታች ናቸው ዝቃጭ ናቸው። ከብት እንኳን ተው ተመለስ ብለው ይመለሳሉ። አትር ሲሉት ከብት መመለስ ይችላል። እናንተ ግን ይላል እነዛ ሰው ግን ይሄ ሽርክ ነው ዘላለም ለጀሃነም ተቋርሽ ያደርጋቸዋል ይተባሉ። እንዲ ብለው ለልክ አረፋም እንደሚባል ያምኑ ይዘውታል። እነዚህ ታዲያ ከከብት በታች ናቸው ይላል። ከብት እንኳን ጌታዋን ታውቃለች። ወማ ሚን ሸይኢን ኢላ ዩሰቢሑ ቢሐምዲሂ ማንም ነገር ማንም ፍጡር ጌታውን ይሰብሃል አላህ Subhanahu Ta'ala የሰው ልጅ ግን አሻፈረ ይብሎ ያንን ሁሉ ጆሮ ዳባ ለበስ ብሎ ሲርመጠመጥ ይታያል እኩይ ተግባር ውስጥ ማለት ነው። ስለዚህ በአላህ ላይ አጥራችን ምሰራ ከሆነ እንድልናጋራ እንችላለን። እሱ ፈጥሮን ይያለ አላህ Subhanahu Ta'ala ከድሮ ጀምሮ ገና እናታችን ወር ስንጸነስ ስንወለድ ከተወለድን በኋላ ወቁን አንሐም الله علينا بنعام كثيرة التي لا تحصى ولا تعد በማን ቁጥር ተኛ ቁጥርን በማን ዘቶ የጸጋ አይነት አላህ Subhanahu Ta'ala በእኛ ላይ አፍሶብን ይያለ ወጭ ተሰባሪዎች ይበላበትን ወጭ ተሰባሪዎች እንደ ታዲያ እኛ ለማጋራትን ቆይ ደውላ ሳምን ብዙዎቻችን ለአሰፈሽል እሽርክ ውስጥ ገብተን እንገኛለን። ያላህ Subhanahu Ta'ala ወእን ተዑዱ ኒዕመተላሂ ላ ቱህሱሃ ላላህ Subhanahu Ta'ala ያላህን በእናንተ ላይ ያለውን ጸጋ ቆጠራ ብትጀምሩ ፍጹም ቆጥራችሁ አዘልቁትም እያላሉ። ታዲያ እንደዚህ አይነቱን ጌታችንን በብቸኝነት መገዛት ሲገባን አሳልፈለሱም ሰጠውን አምልኮ ለሌላ አካል እሱ ለፈጠረው እንደኛው ደካ ባለሆነው እንደኛው ለሚሞተው ለሚታመመው ለሚደኸኘው ለሚከብረው ለሚቀጥነው ለሚፍረው አካል ለሚለፈው ከነጭራሹ አካል አምልኮትን መንሰጥ ከሆነ አቅላችን ከኛ ጋር አይደለም ማለት ነው። ለዛ ነው አላህ Subhanahu Ta'ala የዚህ ሽርክ መጥፎነት በደን ከበረ አድርጎ ያየውና በፍጹም አልምርም ያለው አዲሽራ ወሊሽራኩ ቢላሂ አንዋኡን ከثيرቱን ምንሃ አንዋኡን ከثيرቱን ምንሃ ሽርክ በአላህ ማጋራ ሲባል በብዙ መልኮች ይከፈላሉ። በብዙ መልኮች ቅድም አልኳችሁ የሙሐባና የውደታና የንተም ብያችኋለሁ። ይሄ ደግሞ ያንዳንዳችሁ ዘርፎችን በምን በኩል ይመጡበታል አንድ ሰው የሽርክ ተግባሮች ነው። የመጀመሪያው ቅድም አልኳችሁ ነው አይ يعذب الانسان المخلوق كما يعذب الخالق ፍጡሩን ክብር ልንሰጠው ነው ልክ ጌታችንን እንደምናከብረው ማለት ነው። ለጌታችን የምንሰጠውን ክብር ያህል ለፍጡር ለሸክ ሊሆን ይችላል ወልይ እንበለው ነብይ እንበለው መልአክ እንበለው ምን ጅን እንበለው ብቻ ለአላህ Subhanahu Ta'ala የምንሰጠውን ክብር ለሰው መስጠት ይሄ አምባራጤ ማያዝ ወይም ባላንጣ ማያዝ ይባላል። وهذا موجود عند بدر الخدمي ወን ኡጀራኤ እንግዲህ ይህ ደግሞ በአሁኑ ሰዓት በብዙ ቦታዎች በብዙ ብሔረሰቦቻችን በሰው ልጆች ባጠቃላይ ተከስቶ የሚገኝ ነገር ነው። እንግዲህ በተለይ እሺ በዳስፖራ የምንኖርን ሰዎች ህይወት እንዳሰው መቼም ከትግት በብዙ ተቀጥረን የምንሰራ ሰዎች ነን እና ካለቆቻችን ጋር ያለን ክብር የቱን ያህል ነው? አንዳንድ ሰው እንደ አለቃው ታዘዘው ለምን ሸሪዓ ግብን አይልም? ዛሬ ሶላት መስገድ የለብም ዛሬ ያንቆጣጠረ ስራ አለ በጣም ደንበኛ ስለዛብን ለሶላት ምን እንዳትወጣ ብሎ ካዘዘው ሶላቷን እያያት አዛኗን እየሰማት ሰዓቱን እያየ ዝም ብሎ ስራው ሲያከናውን ይላል። ይሄ ነው የባህይ ቃል ምንድን ታላችሁ ያጀማ? ይሄ መቼም እንዳለ ነው ማንኛችሁም አትክዱም አልክድም። አረቃዬ ዛሬ ለሶላት እንዳወጣ ካለኝ ቀጣዋጣታለሁ ብለን ተከልክዬ ሙሉ አሰገርከው ሙሉ ሰገርከው አረ ዛሬ ተከልክለም እኮ ማለት ነው ዛሬ ሰገርም ወጥተን አልሰገርንም። አሁን በእንደዚህ አይነት ሰዎች ላይ ራሳችን ምን እንሻማ እስኪ ዛሬ እየተመረረልን ምን ትፈርዳላችሁ ያጀማ? ምን ስለሆነ ነው? ምን አለ ክብሩን አለ ነው ለዚህ ሰው የለም የሚያቆሙ ዱንያን ወደን የቱን ያህል ይሁን አንተ የቱን ያህል መውደድ አይከለከልም ግን የቱን ያህል ከዚያ ፍቅር የተነሳ ሊሆን ይችላል። ግን ይህ ሰውዬ ለስራው አለቃ እንዳሰግድ ዛሬ እንዳትወጣ ብሎኛ ብሎ ሶላት ያሳለፈ ሰው ሁሉ አለቃውን ከአላህ ስብሃነ ወተዓላ በላይ ያክብረዋል። ፈርሳርትሩ ሶላትን ያዘዘው ማን ነበር? ሶላትን ያዘዘው ማን ነበር? አላህ ስብሃነ ወተዓላ። እንዳይሰግድ ሲያዘዘው የከለከለው ማን ነበር? አለቃው አለይሰ ከዛሊክ? አለቃው አይደለ? አለቃው ሲከለክለው ጌታውን ያዘዘውን ትእዛዝ ለአለቃው ብሎ ትእዛዝ ብሎ የሚያሳልፍ ከሆነ 100% ከአላህ በላይ ያከብረዋል፣ ከአላህ በላይ ይፈራዋል፣ ከአላህ በላይ ላይወደው ይችላል። የምንገዛቸው ሁሉ ወደናቸው አይሆኑም፣ የምንወዳቸው ሁሉ እንገዛቸው ይሆናል። የሳበባል ግልጽ ነው። ሁሉ አቢዲ ምንቱኑ አንየኩና ሁሉ ሙሕቢን ያህተሚሉ አንየኩና አብደን ሊማ ዩሕብ ሊመን ዩሕብ ሊሰ ኩሉ አቢዲን ሊሸይን ሙሕቡን ለሁ አው ሙሕበን ለሁ የሚያመልክ ሁሉ የወደደ ላይሆን ይችላል። የወደደ ሁሉ ግን አምላኪ ሊሆን ይችላል። ግልጽ ነው። ማነው አፍቅሮ የሚያውቅ? አፍቅሮ የሚያውቅ ደንባራው ማለት ነው። ፍቅር ነው። ዝም ብሎ ተራ ፍቅር አልፈልግም። የለም አፍቅሮ የሚያውቅ? ወይኔ እንደኔ ሳታ ፍቅር አልጅታችኋል። እንግዲህ ያው ፍቅር እንዳለ ነው። ሳቅ ተመጣ ፍቅር እንዳለ ነው። እንዴት ነበር የሚያደርገው? እንግዲህ መቼም እስከምጽፉ ድረስ የእሱ ደግሞ ረዘም ያለ ገለጣ ስለሚያስፈልገው አላኩላ ያታውቁታላችሁ። እንግዲህ ሰውየው ያፈቀረ ሰው ምን ይላሉ? አልሙሕቡ አቢዱን ሊመን ይሕብ ይላሉ አረቦች። ምን ይላሉ? ወዳጅ ለወዳጁ አፍቅረሽ ወይም አፍቅረህ ከሆነ እህቶች ወንድሞቼ ታስታውሱ ከሆነ በዛ በፍቅር ሰዓት ላይ ባለንበት ጊዜ ፍቅረኛ ያለኝ ያለችኝ ብትለኝ መታዘዝ ብቻ ነው አይደለ? ትርገጠኝ፣ መረገጥ፣ እግሬን ላስ መላስ፣ ምን አድርገኝ የፈለገ አይ እኔ ሲጋራ አጨሳለሁ፣ አንተ ግን ስለማጨስ ስለማታጨስ ከአንተ ጋር ጓደኛሞች ነን ወይ ሙሽማዎች ነን ልበለው፣ ሙሽማዎች ነን መኖር አንፈልግም ካለችው፣ ኧረ እባክሽ አብረን እናጎለዋለን፣ እባክሽ አንቺ ብቻ ተገኝ አይደለም ያለው። አላህ ስብሃነ ወተዓላ እርም ያደረገውን ነገር እሷን ለማገኘት ብሎ ይዳፍራል ማለት ነው። ይህ ሰው እያሁን ከአላህ በስተቀር እሷን ይወዳታል በላይ ከአላህ አብልጦ። አለይኩም ሰላም ወረሕመቱላሂ ወበረካቱ። እሷን ይወዳታል ማለት ነው። ይህ ነው ችግሩ ያ ጀማ። ፍቅር አልተከለከለም፣ መውደድ አልተከለከለም፣ ማክበር አልተከለከለም። ግን ሚዛናዊ ይሁን ወሰጥ ይሁን። ኳስ በአሁኑ ሰዓት በዓለም ላይ ሰዎች አማልክት አድርገው እየተገዟት ነው፣ ሙስሊሞች እየተገዟት ነው። ለምን አንድ ኳ በርሴሎና ነው ምናምን እነ በርሴሎና እነ ላውን የሳቸው ግጥሚያ አለ ተብሎ የአውሮፓ ክለቦች ዛሬ ግጥም ያለ ተብሎ የሙስሊም ልጆች ወጣቶች ትላልቆችም ሳይቀሩ ሙባር ያልፈናል ግጥም ያልፈኳስ ግጥም ያልፈናል ብለው ሶላትን ሸምጦ ያሳልፉታል። አዛኝ ደረገ የሰሙ እና ሶላትን ያሳልፋሉ። እነዚህ ሰዎች በሀቂቃ ኳስን ከአላህ ስብሃነ ወተዓላ በላይ ይወዷታልና ነው። ልክ አፍቃሪ ለፍቅረኛይቱ ለፍቅረኛው ታዛዥ እንደሚሆን ብሎ ይቺ እንኳን ስታመጠኛል ብሎ ሶላት የሚያሳልፍ ከሆነ ወላሂ፣ አንዲት ልጅ እኔ ልንገራችሁ፣ እኔ የማውቃት ሓፊዘተል ቁርአን 30 ጁዙን የሸመደደች ተፍሲሩን የቀራች እነ ቡኻሪ እነ ሙስሊምን የቀራች የተፍሲር አይነቶችንማ በደንብ የቀራች ወለም ደቀራች አንዳንድ ወንድሞቻችን ለባልነት ለተዳር ሲጠይቁት ምን ተነበር እገሌ ጀህነም እኔ የሚያስተምረኝ ነው ፈልጎት እኔ ብላ ይሆነ ከኔ በታች በእርሙ አይሆንም ያለኝ ነው እንደብለ ላስተምረው ያስተምረኝ ዲኔን ከባሌ የበለጠ ማሻሻል ፈልጋለሁ እያለች ትምርት ነበር እኔ እንግዲህ በአካል የማቃጥናት ልጅቷም ጠያቂዎችንም የሚጠይቋችን ወንድሞች አቃቸዋለሁ እንደውም በቃ እናንወጣን ሲሳለቁ ምን ነበር ሀጆሌን ታውቃላችሁ አይደል ረሂመሁላህ ሀጆሌ ከኢሃዲግ እስር ቤት ወጥቷል ተብሏልና እሷቸውን ሲንፈልግላታለን እንጂ ሌላ ሰው ግን ፈልግላት አላገኘላት እንደሷስ ባልም ሆነ ይያሉ ይሳለቁ ድረስ ነበር እና አንድ ሀብታም መጣ እንደጉር ተወራለት ሀብታም ነው አህለ ሱና ወል ጀማዓ በጣም ድንና ጥባቂ ምናምን ምናምን እሱ ለካ ፈንዱ ትንስ ኪሱ ወፈር ያለ ስለሆነ ነው እንጂ ድኑ ላይ ጅንና አለው እስከዚህ ማለት ነው እና እሱ ሲመጣ በቃ ሀብታለው እገሌ ሲባል ስሙ የታወቀ ስለሆነ ቀጥታ አገባለሁ አለች አገባች ዒልሙ ሁሉም ቀረ 5000 ዶላር ሀጅ ብሩ ይኑር ተባለና አገባች የሚያሳዝነው ሁልጊዜ ሳስታውሰው ወላሂ ያ ጀማ በጣም ቀልቤ ይቆስላል እና ከጥቂት ጊዜ በኋላ ለዚያራ ምናምን ስትመጣ ጉርቤት ከተማ ላይ ያገባችው ሂጃቡ የለም አይደ ልብስ ሬድ ሜድ ምናምን ምናምን ይባል ነበር የዛን ጊዜ ልብስ ተለብሶ ቀጭ ቋይ ያለች መጣች ምን ነካ ተባለ እንደ ጉር ተወራናል በቅርብ የሚያውቁ ሰዎች ታዲያ ምንድን ብለው አላህ ይጠብቀና ምን አሉ አንቺ ይህን ሂጃብ ስለብሽ አሮጊት መስኛች ትደብርኛለሽ አላት አቶ ባል አለሱና ድን የተባለው እሱ የገንዘብ ነበር እሷም የመረጠችው እና ምን አለች እሷ አንተን መካስጠላ የአባቱ ሂጃብ አለች እና ወጥጠር ከላው ላይ ጥላ እነምን እነምን እነምን ጀመሩ ማለት ነው እነ መኳኳል መቀባባት ምንምን ስብሃንአላህ አላህ ስብሃነ ወተዓላ ፈተናት ምናልባት ፍቅርም እንደው አላቅም እስካሁን ትሙት ሲል አላቅም ሙታም እንደው አላህ ማለት በጣም ካጀመጀን ይላል ያገሬ ሰው ካጀመጀን ወጣ በጣም አላግባብ ከስታ ነበር እኔ ያየኋት ከዚህ ሂጃን ጊዜ ያ ምንድነው ባሌ ካስት ከደበርኩት ብላ አላህ ያዘዛትን በቁርአን የታዘዘችውን ሂጃቧን አውልቃጣለች እቺ ሴት አሁን ባሏን ከአላህ በላይ ነው የምታከብረው ማለት ነው ከአላህ በላይ ነው የምትወደው ማለት ነው ይህ ወላሂ ያ ጀማ እኔ ሙፍቲ አይደለሁም እኔ ሙፍቲ አይደለሁም ግለሰቦችንም አልከፍርም ባህሪም አይደለም በእስላምም አላስተማረኝም የእኔ ስራ ሳይሆን ግን ይህ ግልጽ የሆነ ሽርክ ነው እያሉ ዑለማዎች ናቸው ያስቀመጡት ይሄን የሽርክ እንትን ትስሉት የማክብርና የውደታ ብሎ ስትደርጉት አንድ ጊዜ ነው እና ብዙ ሰዎችም የስራ አለቆቻቸውን መንግስታቸውን ወይም ሚኒስትሩን የስራ ሚኒስትር ሊሆን ይችላል ትምህርት ሚኒስትር ሊሆን ይችላል ምንም የገንዘብ ሚኒስትር ሊሆን ይችላል አንድ ሚኒስትር ሰው እኔ እንደው አሁን ከእናንተ አሁን አሜሪካ ያላችሁ ንዝርና ኦባማ ፊት ዛሬ ትቀርባላችሁ ብትባሉ የትን ያህል ሽርጉድ እንደምትሉ የትን ያህል ልባችሁ እንጃ ስንት ዲግሪ ስንት ዲግሪ እንደሚመታ ራሱ ትርታው ማለት ነው እንደሚመታ አላውቅም አላህ ብቻ ነው የሚያውቀው የትን ያህል ምንርበተበት ያ ጀማ አንድ ምናል ካፊር እኮ መንግስት ጋር ትቀርባለህ ስለተባለ ነው 99 ከሰባ ነው 99 خلاص እንግዲህ ሊበር ደርሷል ማለት ነው 99 ከመታ ልጅቱ ወጣ ከዳዳታ ነው እንጂ ውጭ ለመስጠት ነብዩ ኸሊል ሰለላሁ ዐለይሂ ወሰለም ሲናገሩ አላህ ሱብሃነሁ ወተዓላ ከማንም በላይ ቀናተኛ ነው ድንበሩ ሲጣስ ዝም ብል ጌታ አይደለም ይቆጣል ይበቀላል አሉ ነብዩ ኸሊል ሰለላሁ ዐለይሂ ወሰለም ይህም ያሉበት ምክንያት አለው ይህም ያሉበት ምክንያት አለው ስነ ሚስቱን በዝሙት በአመንዝራነት ለተጠራጠራ ሰው አራት ምስክር ማምጣት አለባቸው አሉ አራት ምስክር ታላ መጣነሳ ሲሉ ሲሏቸው 80 ጅራፍ ጀርባህን ትገረፋለህ ብለው ሲናገሩ ሳዕድ ኢብኑ ዑባዳ ይባል የአንሷሮች የመዲና ሰዎች አሰጠው አንገቱን ቀልቼ ነው በተመለጠው ሰይፍ እምጥለው እንጂ አራት ምስክር ከየት ነው የምፈልግ ድረስ ነሷለ እስከምፈልግ እስከምዝናና ድረስ እኔ አራት ምስክር ፍልግ አላድ ነው ፍጹም አይሆንም ማለት ይህ ነገር እሷ ጓደኞቹ በጣም ረሱል ዐለይሂ ሰላቱ ወሰላም አራት ምስክር ካላመጣችሁ ሰማንያ ግርፋ ትገረፋላችሁ እያሉ አንተ እንዴት ይህን ትላለህ አላቸው እና ይህን ነገሯቸው ረሱል ዐለይሂ ሰላቱ ወሰላም እና ቁጣቸውን ነገሯቸው ተቆጣ ነው ብለው አተዐጀቡነ ሚን ጊረቲ ሰዕድን አሉ የሰዕድን ቅናት እናንተ ታደንቁታላችሁ እንዴ ለመሆኑ ልክ ትልቅ ጀሪባ እንደሰራ እያደረጋችሁት ነው እንዳሉ ወላሂ እኒ ለአግየሩ ምን ሰዕድ አሉ እኔ በሚስቶቼ ላይ በዘመዶች በልጆች ላይ የምቀናው ለጠኑ አሉ ወላሁ አግየሩ ምን ያሉ እዘም ትሪከቱ ሮማ ባኢላ አንየኩነ ዛሊከ አራት ምስክር ያመጣ ሰማንያ ግርፋት መገረፉ አይቀሬ ነው አላህ ይህን ነው የመረጠው ፍርድ አሉት እንጂ በአንተ ቅናት አይደለም በሰው ስሜት አይደለም የጓዘው ሸሪዓ አሉት ይህን በተባለበት ቀን አንድ የሷ አጎት የሆነ ካዕብ ኢብኑ ማሊክ ይባል በጣም ሷሪ ሽማግሌ ነበርና ማታ ሆነ ቦታ ይወደ ስኪዶ ማታ ሲመለስ ሚስቱ ከሆነ ወንድ ጋር እየባለገች ያገኛት አሁን ምን ብሎ ይናገር ሳዲ ሰማ ይሄን ጉዳይ በቃ የሰዲ ጀማዎች ይሄን ሰዲ ዛሬ ለፍልፋላውትን በቃ ይሄን ህግ አጸደቁብን አራት ምስክር ትየት ያገኝ ነው ወንድማችን ብለው ይሄን ሽማግሌ ሷሊ ነው በጣም አላህን ይፈራ ሰው ነው እና እኔስ እንግዲህ ይሆነ ይሁን እንጂ ለረሱል መናገር አለብኝ አለ በጣም ሷሊ ሰው ነበረ ያ ረሱላህ ሚስቴር እንደዚህ ማታም ሲቸስ መጣ ይሆነ ወንድ ጋር ገሊ ጋር ስትጨማለቅ አገኘኋት ሚስቴር እሱ ጋር አገኘኋት በቤቴ ውስጥ ሲል إلا أن تذهب أربعة شهداء يا كعب أردت مسكري ما قطع لبه كارا مكتاه السعر رسول الله عليه سمعنا جراف بجربها لا يلقبها نوعا والله يعلم أني محق فلن يمكن ظهري لجلد ثمانين جلدة نار الله حق من ناقرين يمستني أنك أبيت أسلامنا سمعنا قرفات أعس قرفين يلي جيتانا الله سبحانه وتعالى من ورده قران جبريل لاكنا كچ ادرك مندنو ميستوچاچون بزموت يتتراطرو سوچ كارامنچسا محلانا كمحلا بحالا مليايت معناتنو اسا عرفت ايي مالش بالله تمسكرالني بس بام بنت سوشتا منو بلا بامستنياو يا الله سبحانه وتعالى قطا يورد ببلا تمرالچ እሱ አራት ባላህ ይባለ መስክር ሰርታለች እውነት የነ ብሎ አራት ይምራል በአምስተኛ ያላህ እርግማን ወረድ ብሎ ይምራል ያን ተተማማሩ በኋላ ይላይ ሐኪሙ ወይም ቃዲው ይላያቸዋል የሚለው ይሄ ነገር ወረደ ማለት ነው ጀርባውንም አላህ Subhanahu Wa Ta'ala ከም ምን አሽአተ አግበራው ለነብዩ ሰለላሁ ዐለይሂ ወሰለም ስንት ራስ ጨብራራ አባራ የለበሰ አመዳን ባሪያም ነው አላህ Subhanahu Wa Ta'ala ለአክሰመ አለላህ ለአበረሁ በአላህ ላይ እስከማለ ይህም ማረግ አለብ ብሎ ከማለ ከፈራሱ እስከመጾም አያስወጅብትም ያንን ነገር ካብሩ ማሊክንም አላህ Subhanahu Wa Ta'ala ወልምን ከይርባ ፍሱ አያመቻቻትም ማለት አያደርገውም ማለት በጌታ ተማምኖ ሷልህ ስለሆነ ማለት ነው ወዳውኑ መፍትሄ ሌላ መጣነት ማምኑ የተሻለ መፍትሄ አራት ምስክር ያላመጣ ሰው ተማምኖ ተረጋግሞ እንድልያዩ አደረገ ማለት ነው ስለዚህ ምንድነው ለማለት ፈለኩት ወንድሞቼ እህቶቼ አላህ Subhanahu Wa Ta'ala እንዲህ ያለው ጌታችን ሆኖ ሳለ ይህን ያህል ጸጋ በእኛ ላይ እንትን እያለ ለስሜት ሰለባ ይሆነና አንዳንድ ሰው ኮርሙ ስሜቱን ባጠቃላይ ጌታ አድርጎ የሚይዛለ በቃ ያገኘው ሁሉ ነገር መብራት ያማረው ሁሉ መጠጣት ያማረው ይሄ ብቻ ነው ሲሆን ሐራም ነው ሐላል ነው ይሄን ማያውቅም ይሄ ደግሞ ስሜቱን አምላክ አድርጎ የያዘ ነው ባል أفرأيت من اتخذ إلهه هواه وأضله الله على علم من الله سبحانه وتعالى أخبرني يا محمد أفرأيت أوكر أوك من اتخذ إله هواه سميتون لبولدون أملكو أملاك هدرقو جيت هدرقو يميزن سو أي تحلنا إياه وقع الله كمن قد يوطون أي تحل يهن سو إياه الله سبحانه وتعالى إنه يامارني هلو مبلات يامارني هلو متتات يامارني هلو ملبس كوريني هوتي ترغم اللوم كهي آيات شارع ترغم اللوم يسي من دمو بتلي بتلي حرام النهلال سال جنازم كونا بيتشالقنا لتتا للبس كشي ملانجي يتن فچو لك يتناقنا يس سميتو چاچنن جيتا وش عمالتو چادرگن يزن عمالتو بتام قدو تنقاقي ያስፈልጋል ወላሂ በጣም ከባድ ጥንቃቄ የሚያስፈልገው ለምንድነው ከእስላም መውጣት ተረቱ ባለበትና በዚህ ጉዳይ ላይ ዋዛችንን ተቀለን ከእስላም ወተን ጀሃነም እንዳንጣን ከሚል ማለት ነው። طيب ومن ذلك تعظيم المحبة أن يحب أحدا من المخلوقين كمحبة الله العظمى تجده يداري هذا الإنسان ويطلب محبته أكثر من محبة الله كالله سبحانه وتعالى ببلت وداجنة مسرطه الزاقار متدادا أيضا تشكو هنا السي يدرس باتشو أنه كان يزدنا المثل درس بنا لأمنا ونالبات يدرس باتشو كان لاتشو ما تفلقوا تبوتا ممكن አለበት حرام የሚሰራበት ቦታ ለጓደኛሽ ብለሽ ለጓደኛ ብለህ የገባችሁ ሰዎች እናችሁ አለንልንም ለምን እዛ ቦታ ላይ እንዳንቺ ያለ ኢማንኛ ጥሩ ሰው ነበርሽ ለምን ተገኘሽ አርቡ ገኝ ከፋብኛ ልየቁ ነው እንዴ በጣም ወዳ ጓደኛ ስለሆነ ለሷም ይመን ፈልገው ቦታ መጣው አጎሱ እኮ ነው ስራ ቦታ ያ በጣም ማከብሮ አለቃ ያስሩ ሆነ ስለም ወደው ጥሩ ማሪ ስላለው ለሱ ብዬ ነው የሄድኩት እንጂ እዛ ቦታ ላይ ታውቃላችሁ መሄድ ህልሜ በህልሜ መጥቶብኝ አያውቅም ግን እሱ ሊከፋብኛ ነው ብለናው ካለ እናቀም ያጀባ የላችሁም ደሞ ሞቅሞቅ አድርጉት እንጂ እንዴት ነው ሀድራው ሞቅሞቅ አድርጉት ሀይልገልናችሁ እንደሆነ ቅንቀና ምናምን ነገር ባለማየኛ ይዛችሁ ምንም ተቀማችሁ እንድሰጣችሁ ይሻላል ይሄን አው ሃይየ ከሃይ አልፈም ሃይየ ማለት ሃይ ሃይ ታውቃላችሁ አለ ሃይ ሃይ ራስ ወሮስቲ ገባ ሃይ ሃይ አይ ገባ ለዛ ነው የሚጠቅመን ነገር ብንወያይ ይሻላል ይሄን ባረከላሁ ፊኩም እና ይህ ምንድነው ለጓደኞች ብለን ራሱ ብዙ መንከር ውስጥ እንገባለን ብዙ حرام የሆነ ነገሮች አካባቢ እንከሰከሳለን የምንወዳቸው ጓደኞች ካሉ አላህ የከለከለን ቦታ ለጓደኛ ብለን ምንነር ከሆነ በጣም አደጋ ነው ጓደኞቻችንን ካላህ የበለጠ ነው የምንወዳቸው ማለት ነው አላህን ከሳቸው የበለጠ ወደድ ነው እና እዚህ ላይ እንኳን በድኛ ልደራደርም በሶላት ያልደራደርም የመጣውንታ ጦም ልደርም ነበር والله ምንልኩ ጦም ልደር በቃ ሶላት ሳይር ማከኛ ለቀየ ጦም ልደር ድንቅር ብለ አንተ ሰው والله ثم والله ثم والله ይሄን ከአንድ ነጭን ብንለው ማንም ምን አጣ ይሁድ ይሁድ ባራክ ፈግወ ወይ መታህ ፈግወ ከማንኛውም ሰው የበለጠ የተለየ ክብር ይሰጠን ነበር ነገር ግን ጀግና ይጠይቃል ንውሳኔ በማን ጀግንነት የዱጁዋን እችልኮ የቀጠሮን አላምንባት ብለን እሺ በእጇን እኮ ናት ያምናትና ባኩስ ባንታራ ታራ ሁም ወእያም ሀታሪቻችን ወየ ማኡሪዱ ምን ሪስክን ወማኡሪዱ አን ዩጥዒሙን ኢነላህ ወረዛቁ ዘልቁወቲል መቲን እንኩረይ ሲሳችሁን የምሰጣችሁ ይያለ ነው አላህ ስብሃነ ወተዓላ ይሁን ይያስረዳን ታዳ አለቃ ከሰራ አባረኝ ይሆናል ደሞዚ ይቆረጣል ለጀብ ይቻይቸግራለሁ ይሁን ሁሉ ማለት ይሄን ይርቁን ያአላህን ደሞዝ ያአላህን ደሞዝ ግምስታ እናስገባው ወድብ ሆነብን እርቆብን አለዲነ ይሁን ነብይ ገይቢ ከርቅ የሚያምኑ ያረችው መርሆ እኛ ውስጥ ቀላል ሰዎች እናምናታለን ቀላል ሰዎች ግን ይችን መዳፈራን ይችላልም ይሄና ሁሉ ምን ተናግራለሁ? አላህ Subhanahu Wa Ta'ala የምንነጥ ያስከብራችኋል ጥላታችሁ ጋርም ከመሆን አይታችሁ ከሆነ አይታችሁ ከሆነ ሲም ያለው ወንድ ለምሳሌ ጽሙን በደም ያሳደገው ወንድ ማንንም ሰው ማንንም ክብር ይሰጣዋል ልቡ ይረበሻል ይሄን ነገር ግን አይደለም ሲም ያለው ወንድ ፍለፍቱ ካየ ይሁን ስሜት ለሚሰሙ ሙጅሪም ካልሆነ በክብር ነው ሰላም ብሎት የሚያደርጉ ሁለት አንድ ጽሙን ልጭ አድርጎ እናቱን መስሎ የሚጓዘውና አንድ ጽሙን ያሳደገ ሰው ደግሞ ወንድ መስሎ የሚጓዘው ሁለቱ ባንድ ቢቆሙ የሆነ ተጻራሪ አካል ጋር ለማንኛውም ክብር የሚሰጠው ወላሂ ጽምላ ነው ሰው ተመክሯል ታይቷል ወንጂ ቦታ ለዚህ ነው ለዚህ ነው በጣም ስለሚያስደግጣቸውና ስለሚያስፈራቸው ሱሩን ቆረጠ ጽምና ያሳደገ ሰው ሲያው መስጊድ የሚመለሰው ሲያው በጣም ያንገበግባቸው አኩፋሮችን ገና ወደኛ ታይመጣ ብለው አንደበት ሀገር በዚህ ሀገር ዳዋ የዳዋ ሰው ተነሳ ድምን ተበክና ለተሳ ሲባል ባለበት ሀገር ገና መጥተው ይመጣል ይካላቸው ኮሮብሽ ተነሳ ነው ጀማ አንድ ዳኢ ሩቅ ምስራቅ ሀገር ተፈጠረ ከተባለ ሩቅ ምዕራብ ያሉት ሀገሮች ይረብሻሉ ማንነቱን የት ተወለደ ስንት ተከታይ ያለው በየት ቤት ነው የሚንቀሳቀሰው ማጣራት ጀምራሉ እንቅልፋላቸውማ ረሱል ኮሪሽ አቡ ሰላም አንድ ወር የሚያስ ጉዞ ርቀት ያላቸውን ኩፋሮች መተኛ መቀመጫ ያሳጣ ምርብርብድ አላህ መስር ሰጥቷል በዚህ ቁርአን ላይ ብቻ ነው ታዲያኛ የነብያቱ የነብዩ ወራሽ ቸርገን እንዴ ዑለማዎች እኮ የዲን አዋቂዎች የነብያቱ ወራሽ ናቸው አደራ ተረካቢ ናቸው ብለውናል ኩንቱም ኸይረ ኡመቲን ኡኽሪጀ ሊናሲ ተእሙሩነ ቢልማዕሩፊ ወተንሁነ አኒል ሙንከር በመጥፎ ከመጥፎ መከከላችሁ በመልካም በማዛችሁ የተመረጣችሁ ሆናችሁ ኡመቱ ሁሉ እያለን ነው እዘን እያንዳንዳችን የነብያችን ዋሪሶች ነን ሁላችንም ዱዓቶች ነን ማለት ነው ስለዚህ ለዛ ነው ክብር አላህ Subhanahu Wa Ta'ala የሚሰጠው ክብር ስለሆነ ዲኑን የያዘ ሰው አላህ ስለሚያስከብረው ጠላቱ ታይውድ በግዱ ያከብረዋል ወራጆቹማ ምን ጊዜ በተናገረ ምን ጊዜ በሰማ ነው መቼ ባየ ነው ፈገግታውን መቼ ባየ ነው ተዋዱን ሐያኡን ከምች አንተን ጥላቱን ሆነ ይረግዳል በአክብሮት ነው የሚያዩ ደግሞ አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም ኢዛ አሐበ አላሁ አብደን አሉ አንድን ባሪያ ሲወደው አሉ በእንግና ማን ወደው ومتابعه النبي صلى الله عليه وسلم قل ان كنتم تحبون الله فاتبعوه يحببكم الله ويغفر لكم الله انا متودكم الله يحببكم الله يوداتكم هل ان انت وداتكم سو وداتكم ينفرك تكتاتكم يا الله ودتا بان انت لا يسفران وانجلاتكم يمرلاتكم بل بلغ بلو الله سبحانه وتعالى لنبي يتزاج استعرفان طيب من أبو النبي صلى الله عليه وسلم إذا أحب الله عبدا نادى جبريل فقال إني أحب فلان ابن فلان فأحبه أقلي لك زهر محمد فاطمة حسين ورجات عندهن أنت مولدة تقول لجبريل ترال أحمد محمد سيد إدريس مان በስማችን ኮና ጀማ ማን በስማችን የሚጠራን አረ ማንንኛ በአላህ Subhanahu Wa Ta'ala በስማችን ጠርቶ ወድጀዋለሁ ወድጀታለሁ ምናለ ነው ያው ምንም ነገር አይደለም እኛ የዘጠኝ ልጆች አይደለም ማለት አይደለም እንደዚህ ይባሉ ሰዎች ያዘዘውን የታዘዙናቸው የፈጸሙ የተከለከሉት የራቁ ናቸው ሁሉም እና አክረመኩም እንደላህ አጥቃኩም ክብር ያለው ሰው ማለት አላህ ዘንዳ ተጠንቅቆ በተጠንቀቅ የሚጓዝ ነው ሸሪዓው መስተዋት መነጽር አድርጎ አብሩ መነጽር አድርጎ ለሚሰራው ማለት የሚናገራቸው ለሚያስበው ሁሉ የሚጓዝ ሰው አላህ ዘንዳ ክብር ያለው ሰው ማለት ያ ነው አላህ Subhanahu Wa Ta'ala የሚያደርገው ቁርአን ላይ ስለዚህ ማለት ነው ሰለላሁ ዐለይሂ ወሰለም አላህ ሲወደ ሲተው ነው ማንኛውም ወንድም ማንኛውም ባሪያ ጅብሪል ይጠራዋል ጅብሪል ይጠራና ያ ጅብሪል ነው እገሌ ነገር የለሽ ወድጃታለሁ ወይም ወድጃለሁና አንተም ወደረው ወይም ወደዳት ይለዋል። ጅብሪል ይወደዋል አሉ። ፈዩናዲ ጅብሪል ፊ አህሊ ሰማ፣ በሰማይ ያሉ መላእክቶችን ደግሞ ጅብሪል ይጠራል አሉ። ምን ይላል? ያ መላእከት አላህ ያ አህለ ሰማ፣ እናንተ በሰማይ የምንኖሩ መላእክቶች ሆይ። ስንት መላእክ ነው አጅባ በሰማይ የሚኖሩ? ስንት መላእክ ነው? ማን የሚነግረው ይጀግና? ስንት መላእክ ነው አለ በሰማይ ላይ? ሰባት መላእክ ያላለ ማን እና ማን ይሆን እናንተ? ጀዛከላህ ኸይር። ስም ቢሆን አይታወቁም። ስማዋለሁ አይታወቁም። ነዓም አይታወቁም። አላህ ሱብሃነሁ ወተዓላ ብቻ ነው የሚያውቃቸው። ነቢያችን አለይሂ ሰላቱ ወሰላም አሉ አጥቷት ሰማ ወሁቀ ለሃ አንተ ወማ መውዲዒ አርበዒ አሳቢዕ ኢላ ወመለኩን ፊሃ ሳጅድ አው ራኪዕ አው ሙሰቢሕ አው ሙከብር አው ሙቀድስ ወዘተ። ነቢያችን ዓለይሂ ሰላቱ ወሰላም ሰማይ ጨንቋት ትንሳጠጠች አሉ። ልትንሳጠጥም ይገባታል አሉ። አይታችሁ ከሆነ አልጋው ከከበደው ድምፅ ያሰማል ነው አያሰማም? ስጥ ሲታይ ባለ ሰማይ ተንሳጠጠች አሉ። ልትንሳጠጥ የሚገባታል አሉ። የአራት ጣት ማስቀመጫ እንኳን ቦታ የለም አሉ። ከዚህ ከግዝበቱ ጋር ሰማይ ከግዝበቱ ጋር የአራት ጣት ማስቀመጫ እንኳን ቦታ የለም። በመላእክቶች ተሞልተዋል። የሚሰግደው ሩኩዕ ያደረገው ተስቢህ የሚያደርገው ተህሚድ የሚያደርገው ተክቢር የሚያደርገው የሚዘክሩ ሰው መላእክቶች ሞልተዋታል። ምንም ቦታ የለም። አራት ጣቱን በማሳረፍ አይቻልም አሉ በሰማይ ላይ። የዚህ ብዛት ታዲያ አጨናንቋት ተንሳጠጠች ጨንቋት አሉ ነቢያችን ዓለይሂ ሰላቱ ወሰላም። ይህ ከሆነ ፈዩናዲ ጅብሪል ፊ አህሊ ሰማ አሉ ነቢያችን ዓለይሂ ሰላቱ ወሰላም። በሚሊያር የሚቆጠሩ መላእክቶች ነው የሚጠራው ማለት ነው። እናንተ በሰማይ የምንኖሩ የአላህ ፍጡራን መላእክቶች ወይ ይላል ጅብሪል። አላህ ሱብሓነሁ ወተዓላ እገሌን የገሌን ልጅ ስለወደደው እኔም ወድጀዋለሁ እናንተም ውደዱት ይላል። ፈዩሕቡሁ አህሉ ሰማ፣ በሰማይ የሚኖሩ የአላህ መላእክቶች በሙሉ ይወዱታል አሉ። ማንን? ሐሙዳ አንቺ እኮ ሊሆን ይችላል። ኡሙ አቢዲን አንቺ ሊሆን ይችላል እኮ። አይዳ እኛ ሊሆን ይችላል። እኔ ሊሆን ይችላል እኮ። አላህ ከዛ ከነዛ ያደርገን እንጂ በስምሽ ጠርቶሽ በሰማይ ያሉ መላእክቶች በአጠቃላይ ይወዱታል አሉ። ውጤት እሱ ታዲያ የት ያለው? የሰማይ ፍጡር ቢያከብረው ቢወደው ምን ፋይዳ አለው? እታች የተንገላታ እንዳትሉኝ። ثم يدعو له القبول في الارض አሉ። በመሬት ላይ ደግሞ ሰዎች ታይወዱ በግዳቸው እንዲቀበሉት እንዲያከብሩት ያደርጋል አላህ ሱብሃነሁ ወተዓላ። ሽማግሌ ወጣት እንኳን ቢሆን የኔ ሽማግሌ ያደርገዋል አሉ። ተናገረ ይሰምርለታል፣ አየ ይሰምርለታል፣ ፈገግ አለ ይሰምርለታል። ፊቱ ብቻ ሲታይ የተለየ ክብር ይሰጠዋል። ምንጊዜ በተናገረ ብሎ የሚናፈቅ ሰው ያደርገዋል። የሚናፈቅ ሰው አሉ ትንሹ ነገር ኖሩ በማ ቀጭን ሆኖ በአካሉ ደሃ ሆኖ በሀብቱ ግን ከማንኛውም ሰው በላይ ተወዳጅና ተቀባይነት ያለው ሰው ሆኖ ታገኝታላችኋል። የሀይቃ ሰው ከሆን አላህ ስብሃነ ወተዓላ መን ሰደቅ አላህ ሰደቀሁ፣ አላህን በእውነት ያመነ አላህ ስብሃነ ወተዓላ ደግሞ በእውነት ሁሉም ነገር ያሳካለታል። መሸናገል የሚባል ነገር አላህ አድራ አይታወቅምና። ጠይብ፣ ይህ ከሆነ አላህ ስብሃነ ወተዓላ ምን ይለናል? ሰዎች እንዳሉ ይነግረናል። لا ለአላህም ባላጤ ወይም ባላንጣ አድርገው የሚይዙ ሰዎችን ባህሪያቸውን ምን አይነት እንደሆኑ ሙሚኖች ደግሞ ሀይቃዎች ሙሚኖች ምን አይነት እንደሆኑ ለአላህ ያላቸው ግዴታ በግልጽ ያስቀምጥልናል። አላህ ስብሐነሁ ወተዓላ ይቁል بعد أعوذ بالله من الشيطان الرجيم ومن الناس من يتخذ من دون الله أندادا يحبونهم كحب الله والذين آمنوا أشد حبا لله አሉ ባላንጣዎችን የሚይዙ ይሕቡነሁም ይወዷቸዋል አለ ከሕብላ አላህን ልክ እንደሚወዱት ከአላህ ጋር እኩል አይነት ፍቅር ይኖራቸዋል መሐባ ይኖራቸዋል አለ። እኛ ሰው እየተነጋገርን ያለ ነው ከአላህ በላይ ስራ እንደ መሐባ ነበር። ወለዚነ አመኑ እነዛ ግን ያመኑ ሰዎች አላህን ሲወዱት እነዛ ከባላጤዎቻቸው ጋር ለአላህ ከሰሯቸው ከፈጠሯቸው አቻዎች ጋር የሚያካፍሉትን የውዴታ አይነት ሳይሆን ከዚያ በላይ የላቀ ውዴታ አላህን ጌታቸው ሙኖች ይወዱታል ይላል። ወለዚነ አመኑ አሸዱ ሑበን ሊላህ ወረው የለዚነ ዘለሙ እየረው ልአዛበ أن العذاب باللحجة عند الزهارة قفا يميش بدل الميت هذا بايه ونبر يا الله انقطع تلال عند الزهارة يمي وارده سويت هذا يمي كاردبت كثير من المطوب آخر الآخر الله والله يا جماعة زاريك الله بلتن نرسو متعلو نرسو متعلو يمن ملاحشو ወንድሞቻችን እህቶቻችን የመስላሃዎቹ የፍቅረኞቹ ማለት ነው የመስላሃዎቹ የሊላህ ያልሆኑ ሰዎች የውመል ቂያማ ጥናት አማሽ ናቸው። አላሁ ላሁ የውመል ቂያማ ነው ሐያውስ ይነከራል ከተነ ዘፈ ያወጣ ማለት ነው። እና ደግሞ አዋጅ አዋጅ አሉ አሉ አሉ አሉ ንቁ ወነብዩኩም ቢአክበር ተባኢር ተከበሩ እንጀሮች ሁሉ WX ሆነው ወይም SX ሆነው የወንጀል አይነት ልንገራችሁ እንደ ቢአክበር ተባኢር የከባዶች ሁሉ ከባድ ወንጀል ልንገራችሁ አሩ ሱስ ግዴ ደጋገሙ በላ ያ ረሱላህ አሩ ያንተ አላማተኛ ወይ ዝግጁነን አሁን ለማዳመጥ ጆራችንን ልባችንን ክፍት ነው ንገሩን አስረድናላችሁ ምን አለ ነው ነብዩ አለይሂ ሰላሁ ዐለይሂ ወሰለም الاشراك بالله يمجمريو بالله ما غارات عنه لله يمجبو املكوتوچن يكفافل ما شامات عنه ሁለተኛው ሰ الله يطبقن كهولم وعقوق الوالدين اباتنا اناتن ماسكفات ما بدل ይሄው ደግሞ ሁለተኛ ደረጃ ነው من اكبر الكبائر كثرانقوچ ወንጀል ሆኖ ውስጥ አንጋፋ ወንጀሎች እነዚህ ናቸው አሉ። ሌላስ ወካረ ሙተኪአን ፈጀረስ ተገድፎ ነበር ይሄንን በአላህ ማጋራትና በአባህነናት ማስከፋት ያለ መታዘዝ ትራገሩት ገደም ብሎ ተደግፎ ነበር አለ። ከዚያ አሁን ሊናገሩ ተፈልጉ ነገር እንደም የሚያሮጥ እንደም የሚነሳ ቁጭ ብለህ እንደም የሚያቆም ነውና አልቆበት የሚገኘው እኩይ ተግባር ስለሆነ ምን አሉ የአላህንም ሐቅ የሰውንም ሐቅ የሚዳፈሩበት ነብያችን አለይሂ ሰላሁ ሰላም ከተደገፉበት 100 በመቀመጫቸው ቁጭ አሉ አለ። فقال انا وقول الزور سمين نقول تقبل في النجر وقول الزور عمو قول الزور معنات فرج دي هوانا نجر عمو ወርጅድ ሆነ ነገር ማለት ነው በሬ ወለደ ብሎ መመስከር ማለት ነው በሬ ወለደ ብሎ መመስከር ምን ተዝውር ነው ተዝውር ማለት ወደፊት አርጎ መስራት ማለት ነው ትክ ኦሪጅናል አስመስሎ ሰርቶ ሰውን ማከለ ማለት ነው ይህ ምንድነው ታዲያ አላ ወሸሃደተ ዙራ ነው ይህም ፈርጅድ ሆነ ምስክርነት የሰውን ሀቅ ለማስቀመጥ ለጓደኛው ስለሆነ ለሚያቆም ሰው ያገሩ ሰው ስለሆነ ይሄ የሱ ሀቅ ነው ብሎ የሌላ ሙስሊምን ሀቅ ወልድም ሀቁ ለማስበላት የሚያደርገው ምስክር በወንጀል የሚመሰክር ማለት ነው። ዙርም ብሎ ማለት ምነት ተዙር ነው ወንጀል ማለት ነው ግን ምነት ተዙር ነው ሀቂቃውን ማሳጣት ማለት ነው። ሀቂቃውን ማሳጣት ማለት ነው ማንነቱን የምስክር ማንነቱን ማሳጣት እውነትነቱን ካሳጣው ተዙር ይባላል ማለት ነው። ዙር ተባለ ፈማዛ ለይከሪሩሀ አንድ ጊዜ አይደለም ሁለት ጊዜ አይደለም ሶስት ጊዜ አይደለም እየተደጋገሙ አላ ወቀውሉ ዙር አላ ወሸሃደቱ ዙር ስምኝ እነዚህ ናቸው እያሉ ሲደጋግሙ በጣም አዘና ለሷሃባዎች እና ለይተው ሰከሳሉ ሀታ ቁልና ለይተው ሰከት አረምነው አሁን ዝም ባሉ እሳቸው በጣም ተሰምቷቸው የሚናገሩ እና በጣም ሲያበዙት ብዙ ጊዜ ሲደጋግሙት ምነው ዝም ባሉ ብለን እስከምንመኝ ይደረሳል። እንግዲህ በቃል ዝመን ለማለት ሰሃባዎች አደበኞች ስለሆኑ እንደኛ ቅርብልቦች አይደሉም አይዳፈሩም። رواه البخاري ومسلم وقال صلى الله عليه وسلم ايضا اجتنبوا السبع الموبقات سبع اكف نغروچن تكلكلوا قالوا بحالا راقوا قالوا فذكر منها الشرك بالله شركن تقسوا تلك سبعته وقال صلى الله عليه وسلم من بدل دينه فاقتلوه هيمانوتن يلوطه كسلمنا ود كريستنا من ود يهودنه يغبا سوالو غدلوتان ግደሉት ወርተድ ሰይፍ ነው ላይ የሚገባው ግደሉት ብለዋል። እንግዲህ አደገኛ ነው ተመልከቱ رواه البخاري ومسلم። እንግዲህ ሁለተኛው እስተሆን ከሃይማኖት የሚያወጡ በሁለት ከፍለን የክብር ማጋራትና የውዴታ ማጋራት የፍቅር ማጋራት ብለን ተክሰን ነበር። አሁን ደግሞ ወደ ተስሞን ወደ ሆነው ሽርካይነት ማጋራት ወይም ወደ ሚደሙ እንመጣ ነው። ሁለተኛው የሽርካይነት አኑ አብረና አይደለም ብዙ አይነቶች ናቸው ይሆናል። አንደኛው الثاني من الشرك الرياء بالاعمال በስራ በተግባር የሚደረጉ የውልኝ ስራዎች በአጠቃላይ ደግሞ እነዚህም ሽርክ ተብለው ይመደባሉ። كما قال الله سبحانه وتعالى من الله سبحانه وتعالى فمن كان يرجو لقاء ربه فليعمل عملا صالحا ولا يشرك بعبادة ربه أحدا. الله سبحانه وتعالى من الله فمن كان يرجو لقاء ربه يوم القيامة جيتاون مغنانيت يميكج سو جيتاوس كسو ودولت يمغنانيت يميفلك سو يا الله انفيت مايت يميفلك سو من يادرغانا فليعمل يسرا عملا صالحا ملكام سرا يسرا ملكام سراوچ تزلزلوچم አያልቁም የቻለውን ቀድር ይስራ ማለት ነው። ተሻው ወን ዋና ግን በዚህ አንጻር በዚህ ተጻራሪ ምን አለ የሚተው ነገር ግፋው የሚተው ነገር አለ ولا يشرك بعباده ربه احد አያጋራ በጌታው አምልኮ ታያጋራ ማንንም አንድንም አያጋራ ይላል الله سبحانه وتعالى اي لا يرائي بعمل احد ታዲያ በሚሰራው አምልኮት ማንንም አያጋራስም ምን ማለት ነው? ይሁንልኝ እንዳይሆን ትሰግጂ ትሰግድ እንዴት ሩኩን ያሳምራዋል ስጁድ እንዴት ያሳምራዋል እንዴት ያነባዋል እንዴት ታነባዋለች ሁልጊዜ እገሌ ጾመኛ ነች፣ እገሌ ጾመኛ ነው፣ ተሀጁ ሰጋይ ነው፣ ውትር። አንዳንድ ሰው ራሱን ለማሳወቅ ጾም እንግዲህ ብዙ ጊዜ ሰው አያቆም አይደለም፣ የሆነ መጅሊስ ላይ ስወረ ማለት ነው። እኔ ማለ ሰኞና ሐሙስ የሚለው ሰው ስሩ ሰው መስሎ አይታይም ይላል። ምን ማለት ነው? ማቋራጭ ሰኞና ሐሙስ እኔ በልቼ አላውቅም ጾመኛ ነኝ ብሎ ለኢራን ዲ እያደረገ ነው ማለት ነው። ማስታወቂያ እየሰራ ነው። አደጋነት ነገር ምናልባት ሰዎችን ለማግባባት ካልሆነ በስተቀር በጣም አደገኛ ነው። እንግዲህ ሪያ ሽርክ ለምን ነው? የኢብሊስ ሪያ ሽርክ ለምን ሆነ? የሙናፊቆች ባህሪ ስለነበር ነው። ወራኡነ ናሰ ወላ የዝኩሩነ አላህ ኢላ ቀሊላ። አላህ ሱብሃነሁ ወተዓላ ሙናፊቆችን ሲጠቅሳቸው ባህሪያቸው ምንድነው? ሙዘብዘቦች ናቸው። ተካፍሮችም አይደሉ፣ ተሙሚዎችም አይደሉ። አንድ ጊዜ እዛ ጋር ሲላተሙ ታያቸዋለህ፣ ሌላኛው ጊዜ ከዚህኛው አካል ጋር ይላተማሉ። አንድ ጊዜ ከአንተ ጋር ነኝ፣ ሌላኛው ጊዜ ከሱ ጋር ነኝ ማለት ነው። ዩራኡነ ናሰ ስራቸው ሁሉ ለዩሊ ነው የሚሰማው። ሰጋጆች እንዲባሉ፣ ዘካ ሰጮች እንዲባሉ፣ ቸሮች እንዲባሉ ይሰራሉ። ወላ የዝኩሩነ አላህ ኢላ ቀሊላ። አላህ ስብሃነ ወተዓላ ግን የሚያስታውሱት በጣም ውስንና ጥቂት ሰዓታትን ነው። ዩራኡነ ናስ ይዩልኝን ያበዛልናል። ስራ የሚሰሩት ስሉ ስራ ሳይ ናቸው። ለዚህ ነው እኮ ነቢያችን አለ ሰላቱ ወሰላም ምን ይላሉ? አትቀሉ ሶላት አለል ሙናፊቂነ ሶላቱ ልዕሻ ወሶላቱ ልፈጅር አሉ። በድሮ ጊዜ መብራት አልነበረም እንደዛሬው። በሙናፊቆች ላይ የምከብዳቸው ሶላት ሁለት ሶላት ናቸው አሉ። የፈጅር ሶላትና የኢሻ ሶላት አሉ። የኢሻ ሶላት በጣም ጨለማው ድቅድቅ ባለበት ሰዓት ላይ ስለሚሰገድ እገሌ መጥቷል እገሌ ቀርቷል ብሎ ሰዋዋች ውስን ነበር። እዛ ጊዜ የሚያዩቸው የለም የሚያቸው ስለሌለ ኢሻ ሶላት ላይ ሙናፊቆች መቶ ጀማ መስገድ አይፈልጉም፣ አይሰግዱም። በጣም ይከብዳቸዋል። ጋራ የተጫነባቸው ነው የሚመስላቸው ሂዶ መስገድ። ኢሻን የሰገደና ምን ያህል አንድ ነው። እኔ ብናገሩ አጣላቸዋለ ማለት ነው። ኢሻን የሰገደና ማቶ የቀበረ ሙነዋዝ ባረክላሁ ኢሻን የሰገደና አማቱን የቀበረ አንድ ነው ይላሉ ሙናፊቆች ናቸው። ለምንድን ነው ሙናፊቆች ጋር በጣም ኢሻ ሶላት ስለምከብድ አማቱ ነው ሲያጀማ ምን አደረገች? ወልዳ በሰጠች። እኔ ድሮ በቄራ ሰፈር በነበርኩበት አካባቢ፣ በወሎ አካባቢ አንድ መጥፎ መንገድ አለ። በጣም ተዳፋት መንገድ ነው። ከላይ ወደታች መውረጃ ነው እና አፈር የሚባል ነገር የለውም። ባልጩት ድንጋይ ታውቃላችሁ? የማይፈነቅል በቆቀት ድንጋይ ሆኖ በጣም ስለት ስለት ያለው ነው። በዛ ላይ ሁለት ሶስት የሄደ ሰው ጫማ ተቆራርጦ ነው የሚወርደው። ስሙ ማን ነው ታውቃላችሁ? አማት መጎተቻ። እናንተ ሴቶች ናችሁ መቼም ይሄን ስም የምታወጡት። ብዙ ጊዜ ማንኛውን አማት ይሁን እንደዚህ ማለት ታውቃላችሁ? የወንድ እናትን ነው። ሴቶች ናቸው የምታወጡት ያልኩ ለዛ ነው። የወንድ እናት ጋር ብዙ ጊዜ ሴቶች አንዳንዶች ናቸው እንጂ አይስማሙም። ተገብታ የተመጣች ልጅ ከባሏ እናት ጋር ብዙ ጊዜ የመስማማት ሁኔታ ያስቸግራል። አላህ ወፋቅን አላህ ይስጣችሁ፣ አላህ ይስጥ ለቤተሰቦቻችሁ ሁላ ለወዳጆቻችሁ። በተለይ ባል ከሌላት የባሏ እናት ባል ከሌላት በልጇ ትዳር ትቀናለች ይባላል። የሴት እናት ግን ተፈልጋ ማትገኝ። እንደ እናት ያደርገው ምን ያባት የሚወዱ እኔም ወዳቸዋለሁ። ለምን እንደው አላውቅም። ምስጢሩ ምናልባት አሳድገው ስለሰጡኝ ነው መሰለኝ። ተንከባክበው አሳድገው ስለሰጡ ብዙ የሴት እናቶች የልጆቻቸውን ባል ይወዳሉ። አብረውም ስለማይኖሩ ሊሆን ይችላል። ግን ዋናው ምክንያት አብረው ስለማይኖሩ ነው እንደምንገምተው። የሴት እናት ግን ያው ቤት ስለሆነች የወንድ እናት የፈለገውም ነገር በቃ የልጇ ዘበኛ ተቆጣጣሪ ሆና ራሷን ትቆጥራለች እና ቆጣጣራውስ ደሞች አላዳራ ያለው ምርኩ ልጅ አባባ ቢለኝ አይተ እንዳባዳባለኝ አላገረሰም ያለው ለረቻት ሴት ስትቆጣጣራት ታገባይ በኋላ እኔ ኮጻራሪ እንደሆም ማንንም አይቆጣጣረኝ ማለንታር ነው ብራ መማጎት ጀምራለ የመገራመት ማለት ነው ያው ችግር ይፈጠራል አብረ መኖር ነው ግን የሚስትናት ጋር ግን አብረም ስለማይኖር መሰል 99% እኔ እንደማየውና እንደምሰማው በጣም የልጆቻቸውን ባይወዳሉ አሁን የሙናፊቆች እንትን ነው ተራት ነው ወደዚህ ያስገባኝ ኢሻሌ ሰገድና አማቱን የቀበረ አንድ ነው ሰላም ያድራል ሰላም ይኖራል ለማለት ነው ተጠቅሙት ይሄ በመሰረቱ የተሳሳተ አባባል ነው አማቶቻችንም አላህ ያሳምርልን ያሳምርላችሁ እኛንም አላህ ጥሩ ያድርገን ሙስሊሞች ከመሆናቸው ባንጻር ደግሞ ማንኛውም ሴት ባሏን ከወደደች የባሏን እናት ከሷ አብልጣ ማክበር አለባት ምክንያቱም ልጅ መቼም እናትና አባቱን ይወዳል ከማንም በላይ እሱን ከማክበር እና ከማፍቀር ጭምር ደግሞ እሱ የሚወዳቸውን የሚያከብራቸውን ስታከብርለት ነው ልጇን ከወደደ ደግሞ የልጇ ሚስት የህይወት ጓደኛዋን ማክበር አለባት ነው ይሄ ያው ሴቶች አማቶች ላይ ነው ብዙ ጊዜ የሚተረተው ወንዶች አማቶች እንኳን በዚህ በኩል ብዙ ችግር የለባቸውም መሰለኝ ስማቸው ስለማይነሳ ነው ሊኖር ይችላል ችግር ግን ስማቸው የሚነሳው የሴቶች አማቶች ላይ በተለይ የባል እናትና ምራት ናት የምትባለው የልጅ ሚስት ማለት ነው ያ ነው እና ነቢዩ አለይሂ ሰላቱ ወሰላም ምንላሉ ወደ ደርሳችን ስንመለስ ኢሻና ፈጅር ሶላት ለሙናፊቆች በጣም ተጋራ የምትከብድ ሶላት መቻሉ ለምን መግሪብ ገና ደገዝገዝ ስለሚሰገደው ማን እንደሰገደ ማን እንዳሰገደ ይታወቃል አስሩም እንደዛው ዙሁርም እንደዛው ፈጅር ግን በጣም ጨለማ ነበር የሚሰገደው የጨለማ ሰዓት ስለነበረ የሚሰግደው ሶላት ስለሰራም ሙናፊቆች እዛን ሰዓት ቢቀሩ ማን እንደሰገደ ማን እንዳሰገደ ሷሃባዎች መረጃ አይችሉም እንደዛው መብራት አልነበረም ብያቸዋለሁ እና ሙናፊቆች እዛች ቦታ ላይ ይቀራሉ ተጀማ ሷማ ነው በሌላው ሰዓት ግን ስለሚላዩ ለሰውስ ለይሁድ ስለሆነ የሚሰሩት ጀማ ሶፈል አወል እንደውም ይሰግዳሉ ሌሎችን ሰዓት ስለዚህ ያ ጀማ ለይሁድ የሚሰራ ስራ በጣም አደገኛ እንደሆነ ነው የሚያስረዳል ማለት ነው ወላ ዩሽክ ቢዒባደት ረቢ አሃዳ ብሎ ማለት ለይሁድ አይስራ ለአላህ እያመለከ ስሰግ ያንቺ ወይም አንተ ስሰግድ አንድ ሰው የሚከበር ሰው ሼህ ምን በለው ወይ ምን በለው ባለስልጣን ምን በለው ከፊት አለፈ መጣ አንቺ አስረን አሰጋገድሽ ወይ አሰጋገድህ ድሩም ያማራ ነው ቆንጆ ነው ጥሩላህ ትፈራለህ እንበል ስግዳለህ ግን አንድ የሚከበር ሰው ትስ የበለጠ አሳመርካት በፊት ሲያርፍ ማለት ነው ይህ ምን አሉ ሲጀመር ኢክላስ ነበረው ባራን ሽርክን አስገባባት ይላሉ ዑለማዎች ይህ ሽርክ አስገር ተሃይማኖት የማያወጣው ሽርክ ተብሎ የሚጠራው ከሃይማኖት ያወጣ የማይችለው የማጋራት ባህሪ ማለት ነው ነብያችን አለይሂ ሰላቱ ወሰላም ምን ይላሉ ኢያኩም ወሽርክ አልአስገር አሉ ኢያኩም ወሽርክ አልአስገር አሉ ተጠንቀቁ ትንሱን የሽርክ ክፍል ማጋራት ተጠንቀቁ ይላሉ قالوا يا رسول الله وما الشرك الاصغر ትንሹ ሽርክ የሚባለው ማን ነው يا رسول الله አላቸው ምናው ለይ ሰለላም قال الرياء ይውልኝ የሚባለው ነገር አምልኮትን እየሰራ ኢባዳ ነገር እየሰራ ለይውል ለመስራት ይሄ ሽርክ الاصغر ነው يقول الله تعالى يوم القيامه يوم يجاز العباد بأعمالهم اذهبوا إلى الذين كنتم تراؤونهم بأعمالكم في الدنيا فانظروا هل تجدون عندهم جزاء لسو ليولي بلو مسجد يولي بلو مسجد يولي بلو طولا من ناقر اسم الله يولي لعلى سهلو النبي صلى الله عليه وسلم الله دموز يمكفل ببكر لباركتو دموز سكفل ምን ይላል አሉ? ሂድ ይላል አሉ። ያዛል በዱንያ ላይ ለይሉኝ የሚሰሩ ሰዎች የነበሩ አምልኮታቸውን ይሉኝ የቀላቀሉበት ሰዎች የነበሩ ሁሉ እስቲ ለነዛ ይሉኝ ብላችሁ ኢባዳውን ላሳመራችሁላቸው ሰዎች ሂዱና ደሞዛችሁን ከነዛ ፈልጉ ይላል አላህ ሱብሃነሁ ወተዓላ። هل تجدون عندهم جزاء ደሞዝ ታገኛላችሁ ሆነ ሂዱና ጠይቁ እኔ ጋር ደሞዝ የለህም አበላሽተሃል አገልሽ ከሃይማኖት ያወጣማል እንጂ ሽግረሽ ትንሽ ሽርከን አስወር ያለበት ሰው ኸይር ስራ ሁሉ ሙጥጣርቆ አስረክቦ የመቂያማ በባዶ በዜሮ ይመጣል ማለት ነው። በዜሮ ደግሞ እንግዲህ ፈሎ ተበላ ወደ ምኖ ተንሸራቶ ወደ ጀሃነም ሊወርድ ይችላል። ስለዚህ አደጋ ነው። ሽርከን አስወር ተከባይሮቹ ካሉት የተናነሰ አይደለም። እንደዛ ብለው ዑለማዎች አስቀምጠውታል ማለት ነው። طيب يقول الله قال صلى الله عليه وسلم يقول الله من عامل عملا اشرك معي فيه غيري فهو للذي اشرك وانا منه بريء الله سبحانه وتعالى هي حديث القرطبي بلال نبي اشرك عليه الصلاه والسلام عندما يحكي عن ربي سبحانه وتعالى منال الله لا نام من عامل عملا ማንኛውንም ስራ የሰራ ሰው አሽረከ ማዕየ ፊህ ገይሪ ከኔ ውጭ ላለ አካል ያጋራ ያካፈለ ሰው በዛ በሚሰራው ስራ ፈሁወ ለልዚ አሽረከ ያ ሰውዬ ላጋራው ኢባዳን አምልኮቴን ከፍሎ ለሰጠው ሰው ለሱ ነው እንጂ ለእኔ ባሪያ ሊሆን አይችልም ማለት አላህ ማለት ወአነ ሚንሁ በሪ አያውቀኝም እኔ የእሱ ጌታ አይደለሁም ጌታውን ይፈልግ ይላል አላህ ሱብሃነሁ ወተዓላ። የአላህ ቅናቱ እስከዚህ ደረጃ ነው። በጣም ይቀናል ድንበሩ ሲታስብ ይያቻላልም ለሱ የሚገባው። ወአለይኩም ሰላም ወራህመቱላህ አማር አብዱ ምንድነው እዛ ጌታን ፈልግ ይለዋለሁኝ ይላል አላህ ሱብሃነሁ ወተዓላ። وقال من سمع سمع الله به ومن راى راى الله به ليش مولين يسراسو ازوريا يتسمتلت ياقال يي ليش مولين يسرام تبلو يوم القيامه يغالطان ليولين يسرى الله سبحانه وتعالى ليولين يدور سراو ياغالطوان ياغالطوان نا بزو يالقلتان تايتون تسمتون በዙብ ያልቀለታል አሩ የዚህ አይነት ባህሪ ያላቸው ሰዎች ነብያችን ሰለላሁ ዐለይሂ ወሰለም አወሉ መን ተሰዓሩ ቢሂም النار يوم القيامه ثلاثه النار እሳት የምትቀጣጠል ጀሃነም እሳት የምትቀጣጠልባቸው የቂያማ ቀን ሶስት ሰዎች ናቸው አሉ። ከነዛ ሰዎች ማሩ አልዓሊሙ ዓሊሙ ሆነ ሰው አለ አላህ ይጠብቀን ዓሊሙ ሆነ ሰው አሉ አልዓሊሙ الذي لم يعمل بعلمه በዒልሙ ያልሰራ ለአላህ ብሎ ያልሰራ ለሰው ብሎ የሰራ ሰው ይጠየቃል። ማዛ አመልተ አህይቱከ 40 ሰና አህይቱከ 80 70 60 ሰነተን ማዛ ፈአልክለዋል ባሪያ ሆይረው አላህ ስማ ተራሉ 60 ዓመት አቆይቻለሁ 80 ዓመት አቆይቻለሁ ፕሮግራም አለ ይላል እንደ ያጀማ ያውንም ሰዓትም እየደረሰ ስለሆነ እና ፕሮግራም ካላችሁ እና ቆሞና ወደፊት ኢንሻአላህ ቀጥሏል ችግር የለም። ኦኬ የለም እና ምን ይላል ምን ሰራ ሲለው ጌታ ሆይ ቁርአንን አፍጃለሁኝ ዒልምን ተመርያለሁ ሐዲስን ተፍሲሩን ለህዝብ ሲያስተምሩ ኑርያለሁኝ እና ላንተ ብዬ ቀርቼ ላንተ ብዬ አስተምሩ አላህ ከዘብት ይላል አላህ ሱብሃነሁ ወተዓላ። በዱንያ ላይ ምን ነበር ዓሊም እንድትባል ነበር ቃሪ እንድትባል ነበር ዳዒያ እንድትባል ነበር ኡስታዝ እንድትባል ሼክ እንድትባል ነበር ተብሎና አልቋልና እዛው ጨርሰሃል ለኔ ብለሃል ነበር የሚለውና ثم امر به فالقي في النار ከዛ الله ያዝና መልእክቶችን ወደ جہነም ይወረወራል አሉ። የجہነም ማቀጣጣ ይሆናል። ሁለተኛው ሰድማሉ አልሙጃሂድ በጂሃድ የተሰዋ ሰው ይቀርባል። ምን ሰራ ጉልበት ሰጥቼ ጀግነት ሰጥቼ ነበር ምን ሰራህበት ሲለው ላንተ ብዬ ደሜን ከአቧራ ጋር አቀላቀልኩ አንገቴን ለጥላት ሰይፍ ሰጠሁኝ ያንተ እንድን ስከላከል ስንቱን የጥላችን ግዳት ቀልቼ ተቀልቼ ወኩኝንም ጌታዬ ሆይ ይላል። ከዘብት ይለዋል፣ ዋሸህ ይለዋል። እነማ ፋከ ዛሊከ ሊከዩ ቃለ ጀዋጅ አው ሹጃአን ጠንካራ እንትን አላሁ ስታ ምንድን ነው ጀግና ጀግና እንድትባል ነበረ ጀግና እንድትባል ኃይለኛ እንድትባል ነበር የሰራው። ፈቅር ኬንን ቡድናዊ ተብሎልሃል፣ ጀግናው ተብሎ ተለቅሶልሃል። አባ ማንትሴ አባ ማንትሴ የወንዶቹ ባል ተብሎልሃል፣ እዚው አልቆልሃል፣ እዚህ እጣ የለህም ይልና ወደ ጀሃነም ይወረወራል አሉ። ሶስተኛው ሳ ሀብታም ነው አሉ። ሀብታም ሆኖ ሲሰድቅ መስጊድ ሲሰራ ምን የነበረ በሰው ፊት በአደባባይ ሲሰጥ የነበረ ለሰው ልጅ ቸሩ እንዲባል አላህ ስብሃነ ወተዓላ ይጠይቀዋል። ገንዘብ ሰጥቼ ነበር፣ ጤና ሰጥቼ ነበር፣ ምን አረክበት ሲለው፣ ጌታዬ ሆይ ገንዘብን ሰጥተኛል፣ መስጊድ ገነባው፣ መድረሳ ገነባው፣ የቲም ረኩበት፣ እንባ ቀረኩበት፣ አራሚሮችን ባልቴቶችን ተንከባከብኩበት፣ ለተለያየ ስራ ሰራሁት ይላል። ከር አልኩበት። ይህ ሁሉ ያንተን ውደታ ፍለጋ ይሆናል። ውሸት የሚለዋል አላህ ስብሃነ ወተዓላ። ያን የሰራኸው ከሪም ጀዋድ እንድትባል ቸሩ እንድትባል ነበር አሉ ተብሎልሃልና ዛሬ ወደ እሳት ተወርዶ ወደ እሳት ይወረወራል ይሉናል። አላህ ስብሃነ ወተዓላ እንደዚህ አይነት እኩይ ተግባርን ያርቅ እንደሚ ለዚያ ነው وعن ابي هريره رضي الله عنه ان النبي صلى الله عليه وسلم قال ابو هريره بذكر الحديث من يقول يا الله كو نبي قالوا يلالو رب صائم ليس له من صومه الا الجوع والعطش ورب قائم ليس له من قيامه الا السهر من قال النبي عليه الصلاه والسلام سنت صومه صوم يصومالو كصومه جم رهابنا طمات بቻ يهونو تقمو ሌላ ምንም ሳይገኝ ጥቅሙ የጾሙ ውጤት መራብና መጠባት ብቻ የሆነው አሉ። ይህ እንግዲህ ምንድነው? ለይሁልኝ የሰማው ሰው ወይም የማያስፈልጉ ሀራም ነገሮችን ያልተከለከለ ተቸርችሮ ምንም ሳይቀበለው አላህ ጾሙ ወደ እሱ ተመለሱለት የሚጓዛና አሉ። ስንት ሌሊት የሚቆም ተሀጁድ ስግድ የሚያደርሰው አሉ። ከቅያሙ ግን የሚያገኘው ነገር ምንድነው? ሌቱን እንቅልፋቶ ማደር ብቻ የሆነ ስንት ሞልቷል አሉ። እነዚህ ሰዎች ታዲያ ምን አይነት ሰዎች ናቸው? ለይሁልኝ የሚሰሩ ሰዎች ነበሩ። ያኒ አነሁ ኢዛ ለም የኩን ሶላቱ ወሶሙ ሊወጅህ ላሂ ተዓላ ለአላህ ብለው ካልተሰሩ እነዚህ ጾምና ሶላቶች ፈላ ተዋበ ለሁ አጅር የለውም፣ ሰዋብ ስለሌለው ባህላቸው ነው የሚቀሩት። ተማሩ ዓን ሰለላሁ ዐለይሂ ወሰለም አነሁ ቃል መተሉ ለዚ የዕመሉ ሊርያኢ ወስምዓቲ ከመተል ለዚ የምለኡ ኪሰሁ ሓታ حاصم ثم يركل السوق ليشتري به فإذا فتحه قدام البائع فإذا هو حصن وضرب به وجهه ولا منفعة له في كيسه سوى مقالة الناس له أملأ ما أملأ كيسه ولا يعطي به شيئا فكذلك الذي يعمل الرياء والسمعة فليس له من عمله سوى مقالة الناس ولا ثواب له في الآخرة. من دنو النبي عليه الصلاة والسلام من قالوا ليولينا ليسمو لين يميسرو سويت مساليتشو قالوا مساليتشو عندما من قالوا جوني يوم ወይም አቅማዳውን ጠጠር ሞልቶ ወደ ገበያ ሊያቀና እንደሚወጣ ሰው ነው አሉ። ሱቁ መካከል ገብቶ አቅማዳውን ከፍቶ ማሰሪያውን ከፈታ በኋላ ገዥ ሲመጣ እስኪ ፍታልኝ እንዳለው ያስከውንስ ብሎ ሲያሳየው ሲያስገባ ደንበኛው ጠጠር ሆኖ አገኘው። በያዘው ጠጠር በፍኝ ጠጠር የፊቱ ላይ ወርውሮ ፊቱን እንደ ገጨው ሰው ነው ምሳሌያቸው አሉ። ወላ መንፋት ለሁ ፊኪሲሂ ሲዋ መቃለት እናሴ ወራዳ ምንድኖር ማን ሊያታል ነው ውሸታም አታላይ አጭበርባሪ ብሎ ሁሉም ሰው ሲረግመው ሲሰርበው ሲያማው ከማለ በስተቀር የተጠቀመው ነገር የለም አሉ። ምንም እነሱም ያገኘው ነገር የለም። እንደዚሁም ታዲያ ይህ እንደመሆኑ መጠን ለይሁልኝና ለይስሙልኝ የሚሰራ ሰው ሰዎች ሰጋጁ ሰዎች ጾሙ ጾሙ ሰዎች ቸሩ ነው እንጂ የሚሉት ከዚህ ያለፈ ምንም ነገር የሚያገኘው ነገር የለም። አላህ ዘንዳ በባዶ ወፈሎ ነው የሚጓዘው ማለት ነው። قال الله تعالى وقدمنا الى ما عملوا من عمل فجعلناه هباء منثورا. الله سبحانه وتعالى وقدمنا متان اين قرب يا الله سبحانه وتعالى من وقدمنا الى ما عملوا من عمل يسروا صراط متاننا اقربنا صراطهم አቀረብነው ይላል። ፈጀዐልናሁ ሀባአ መንሱራ ፈለማ ነዘርና ኢላ አዕማሊህም ልኸይርያ አለዚ አምሳል ልጅባል እንደ ጋሮች ትላልቅ ተራራ መስሎ ተቆልሎ የመጣው በተለያየ ኸይር ስራ ስናየው ከተውሒድ ባዶ ነበር፣ አጋርተው ነበር፣ በአላህ አላመኑ ነበር። ያንን የተበተነ ብናኝ አደርገዋለሁ እኛ መስሎታል። ቡናይ ወጥ ምንድነው? ግርግዳ ቀዳዳ ፀሐይ ስትወጣና ወይም ልትገባ ስትል በምዕራብ ስትሆና በሩቅ ምስራቅ ስትሆን የሚገቡ ጨረሩ ሲገባ የሚታኙ ቡናይ ነገሮች አሉ። በእጅ መዳሰስ የማይችሉ ቡናይ ነገሮች አሉ። ኸይር ስራቸውን የካህዲያኖችን ታዲያ የሙሽሪኮችን ኸይር ስራ ሁሉ እንደዛ አብነዋለሁ ይላል አላህ ሱብሃነሁ ወተዓላ። يعني الاعمال التي عملوها لغير وجه الله تعالى ابطلنا ثوابها وجعلناها كالهباء المنثور وهو الغبار الذي يرى في شعاع الشمس بزهي قرر يمتاي ابارا ما درس برا ابارا يعني ادرغوا اللهني منم اجر يلهم لمن لني التسرى مبر الى الله سبحانه وتعالى. طيب እሺ ይህን ሪያን በተመልከተ ታዲያ ወምን ذلك امر خفي من ذلك الرياء فانه من الشرك بالله يقوم الانسان يصلي ويزين صلاته لان فلانا يراه ابن تناغرن عند سو بفلفيتو سلانفه ብቻ ለሱ ብሎ የበለጠ ሶላት ማሰመር የሽርክን አስበር ይባላል ብለናል። ወንዘረይ የሱም ነው ቃለ إنه رجل عابد يصوم الله لم يجزى رجل صالح يندبان يصوم يتصدق ليقال إنه رجل كريم شر يندبان يتصدق هذا رياء. وقال قال تعالى أنا أغرش راسي نارك إن شاء الله ينكاو የበቃ ጌታ ነኝ ይላል። ስለዚህ መንአም ኢላ አመለን አሽረከ ቢሂ ፊ አሽረከ ፊ ማዒ ገይሪ ከኔ ውጪ አንድ ይሁን በመሆኑ አንድ ማንኛውም ሰው ይሁን አንድ አጋር ከኔ ጋር ለኔ የሚሰጠው አምልኮት አሳልፎ ከሰጠ ተረክቱ ወሽርከሁ እሱንና ሽርኩን ተወት አድርጊያቸው ወደ ሌሎች ባሮች እዞራለሁ እሱ ጌታውን ይፈልጋል ይላል። ወምን ዛሊከ አይደን ከነዚህ ድብቅ ከሆኑ ስውር ከሆኑ ሽርኮች የምንለው ደግሞ ይህም የምናደርገው ሽርክ የሽርክ አስበራል ነው። ይሁን ልጅ ስብሉ በልባችን ብቻ የምናደርገው ነገር ነው። በአካላዊ ተግባር የማይፈጸሙ ነገሮች ናቸው። በተግባር ማለት በውጫዊ አካል የማይፈጸሙ ናቸው። ምን ሽርክ ይሆ ከፍዩን አይዘን አንተእኮዘ ዱኒያ ልብ ልኢንሳኒ ወአቅለሁ ተጅዱ አቅለሁ ወፍክረሁ ወበደነሁ ወነውመሁ ወቀደተሁ كلها في الدنيا. ثلاثተኛው ሽርክ ከሽርክ አይነት ተቻለኛው ደግሞ ዱንያ ልቡን አቅሉን አስተሳሰቡን ዛቱንም እንቅልፉንም ንቃቱንም ሁሉ ለዱንያ የተወሰደበት ሰው አላህ ይጠብቀን። የብዙዎቻችን ባህሪ ነው ይሄ። ይህ ሰውዬም አሁን አሻርኳል ይባላል። ቅድም እንደተናገርነው አሻርኳል ይባላል። ምንድነው የሱ ሐሙ የሚያሰው ነገር? ዛሬ ስንት ሰራው ስንት ከሰርኩ አሳሳቡ ይህ ብቻ የሆነ መሆን ለመሆኑ የምንረዳው ምንድነው? ሰውየው ህይወቱ የጥን ፍጩ ዱቄቱን አንጭው ይሆናል ማለት ነው። የተሐየሉ አለ ዱንያ ብልሐላል ወልሐራሚ ወልክዝቢ ወልከዲአቲ ሰውን በማታለል በመክዳት ሰዎችን ግሽ በማታለል ምን ያደርጋል? በሐራም በሐላልም ሲያግበሰብስ ይታያል። እንደዚህ አይነቱ ሰው ማለት ነው ዱንያን አምልኮ አምላክ አድርጎ ያያዘ ነው። ለውላት الامور ወልከዲአት ለውላት الامور ولا يبالي لان الدنيا استعبدته وزياده بالله ምን ችግር የለበትም። ሰዎችን ማታለል መዋሸት መስረቅ ማጭበርበር የሚባለው ነገር ምንም መስሎ አይታየም። ለምንድን ዱንያ ማርከዋለች ዱንያ አገልጋይ ባሪያ አድርገዋለችና ወደዱ على هذا الشرك قوله النبي صلى الله عليه وسلم تعيسى عبد الدينار تعيسى عبد الدرهم تعيسى عبد الخميس تعيسى عبد الخميلة يا رسول الله صلى الله عليه وسلم تعيسى هل تظنون ان هذا يسجد للدينار تعيسى طفى يا النبي صلى الله عليه وسلم انه عبد الدينار اسوكو طفى لان حلك طفى الى النبي صلى الله عليه وسلم ان طفى سنرو يسويه ورقم في تزرغتو لسجود يادرغا معناتو يقولون يا جماعه ورقم يميامركسو طفى قالوا سجود يادرغا معناتو اذن ادلم لا لكن الدنيا ملك قلبه دنيا كل لبن اواجبا باولو اولو نفاس مسلا ይዛ ምዳለሽ ባጠቃላይ ተዒሳ አብዱ ዲናር ተዒሳ አብዱ ድርሃም የብር ባሪያም እንደዙ ከሰራሉ ተዒሳ አብዱ ኸሚሳ ተዒሳ አብዱ ኸሚሳ የጥሩ ጥሩ ቀሚስ ባለቤትም የሱ ጥሩ ልብስ የሚገዛ ሱፉን የሚገዛ ቢሮ ነው የምትገዛው ከሰረ እንትን ጠፋቻለ ንብየሻ ሰላም يعني الثياب በልቡ ምኩራራ ማለት ነው ለልብስ ብቻ የሚያስብ ዛሬ ምን ለበሰ ከዙር በኋላ ምን ለበሰ ነገ ጧት ምን ይለብሳል ያመቱ የሙሩ ፕሮግራም ወጣለ ተምን ምን ልብስ እንዳለበት ተዒሳ አብዱል ኸሚላ يعني الفرش የሚያጠፋቸው ምንጣፎች አንድ ምንጣፎች አረንጓዴ ሆነ አለበት ነገ ቀይ መቀየር አለበት ነገ ቡኒ መቀየር አለበት ወጥ ግሩ ብላክ ሆነ አለበት ይሄን ሁሉ የፍራሽም ባሪያ ታዛዥ የሆነ አምላኪ የሆነ طفى النبي صلى الله عليه وسلم ما همه الا تجميل ثيابه تجميل فراشه تجميل فراشه اكبر عنده من الصلاه وغيرها من عباده الله صلاه كمسجد لبس ما بجاجت متكوز شتو ممرت صلاه كمسجد سنه ما بجاجت فراش ما بجاجت يهن مقر مسجد ሶላትን ይለፍ አይለፍ ግደለው ከተገኘ ሰገዳ ካልተገኘ ልክ መስጊድ ያጋድም ተነቃቹ ይቀራል ለሰግዳለው አብሬ እንደማለት ማለት ነው። የሚያቃቸው ሰዎች ያገኘ ግዴ እንዋጥያሩ ለሻሶት ሲሰጥ ረዱ ማንንም ምንስተው የጉደና አስተዳዳሪም ቢዘረጋለት እሱ ካርታብ ነው ደስ ይለዋል ከሱ ለተቀበላለው ፋይል እንዋጥየ ወይም አላህ ሲያከብረው ይወዳል አሉ። ወእንደሚወጣ ሰክቶ ድነት የመጣበት ጊዜ ደግሞ አላህ ሲደገረ ጊዜ ነው አላህ ያማራላ ነው እድና በሰግዶ ማሰግዶ ሰገርኩለት ብሎ መመጻደቅ እንደውም ባላህ ላይ ይጀምራል አሉ። ان انعم الله عليه قال هذا الرب الكريم العظيم الجليل الذي يستحق كل شيء الله سبحانه وتعالى ጸጋውን ይጨምርልህ ጊዜ ሀብት ይጨምርልህ ምን ይላል አሞላ ይጌታ እንደዛለ ቸር ጌታ ነው ትልቅ አያል ጌታ ሀብታም የማይጎልበት ጌታ የተከበረ ጌታ ማንኛውም ነገር ታራለህ እሱ መስጠው አይገባም እንዴ አምልኮታ ተመጣበ ጊዜ ደግሞ አላህ ሲደገረ ጊዜ ነው አላህ ያማራላ ነው እድና በሰግደው ማሰግደው ሰገርኩለት ብሎ መመጻደቅ እንደውም ባላህ ላይ ይጀምራል አሉ። ان انعم الله عليه قال هذا الرب الكريم العظيم الجليل الذي يستحق كل شيء الله سبحانه وتعالى ጸጋውን ይጨምርልህ ጊዜ ሀብት ይጨምርልህ ምን ይላል አሞላ ይጌታ እንደዛለ ቸር ጌታ ነው ትልቅ አያል ጌታ ሀብታም የማይጎልበት ጌታ የተከበረ ጌታ ማንኛውም ነገር ታራለህ እሱ መስጠው አይገባም እንዴ አምልኮታ